وصحبه اجمعين. السلام عليكم ورحمه الله وبركاته. እንደምን አመሻችሁ ወንድሞች? እንደምን አደራችሁ? እንደምን ከርማችሁ? الحمد لله እድሜያችን አርዝሞ እንደገና ተገናኘን። አንድ ቀንም ቢሆን እኮ እድሜ ረዝመዋል ነው ምንለው። ማን ይሰጣል አንድ ቀን? ዛሬ ሞተዋሉ እና ዛሬኛ አገኘነው ሌላ ሰው ያገኘው አልቻለም እና እድሜያችን ረዝመዋል እንላለን። صحيح እኔ የሚገርመኝ ነገር አንድ ሐዲስ ነው፣ የነቢያችን ሐዲስ አለ። بس ምንድን ነው የሚሉት? الصحة تاج على رؤوس الأصحاء ولا يراها إلا المرضى إلى له. أنا كو بزات أنا ما هو والو أيتم النزاع بشتام وشنو يمي أيوت هنا تكونوا هنا قر أما الله هون ملوت أنا على ثر الله جن الزال على لا سيثر لك በግሩ አይማተህድ ሮማቲዝም ቁጭ አለቻለች። ሌላ ሴት አለች ለ20 አመት ለ25 አመት አላህን በትለምን ልጅ አልሰጣትም። ሌላ ሴት አለች ሌላ በሽታ ያላት። ይህ ሁሉ አመት አላህ ታቆም እኔ ማላቀው፣ ምክንያቱም በራሳችን ስለ ተቀመጠ ማለት ነው። የሚያየው ግን እነዛ በሽታሞች ናቸው። አሁን ደሞ አላህ Subhanahu Wa Ta'ala ሰኞ በህይወት ያስቆይህና አንተ አታቀው እሺ እሺ ኦኬ ኦኬ ፕራይቬት እና ምንድነው እኛ እዚህ ያለን ሐዲስ ምን መሰላችሁ? ሁለት ወንድማማች ነበሩ። አሁን አንዱ ሄደና በጂሃድ ፊ ሰቢልላህ ተገደለ። شهيد يعني كشهيد بلا يلم قديه ان انت تاقل للشهيد قطع كصدقوش بتاش نو بأمة محمد سوستين يادر رجائي يازو من نو شهيد نو النبيين والصدقين والشهداء والصالحين نايسو يو بطورنت تقدلنا شهيد هنا مالتنو واندومو كزا عند عمت كوينا تامو موته. اهون هنيئا لأخيه قالوا نزا صحابة من قالوا يا بشهادة يا موتو انديت الدلنيا نو السويبلت قال كزيه عند أمت كويتو ببشت هاي موته قالوا نبياتشين قن من قالوا من أساو كاتشو قالوا يهي بلت قالوا انديت يهي بلت قال يا رسول الله يهي كو شهادة نو موتو. فقال النبي صلى الله عليه وسلم كسوبو هلا عند أمت هالكوية آو كوية سنت مالتنا عند أمت 12 ወር ስንት ማለት ነው? 360 ቀን። ነቢያችን ምን አሉ? በዚህ 360 ቀን ስንት ሰላት ሰገደ? ስንት ጾም አደረገ? ስንት ዑምራ አደረገ? ስንት ተስቢህ? ስንት ተህሊል? ስንት ቁርአን? ስንት አዝካር ነው ያደረገው? ስንት ጣዓት ነው ያደረገው? በዚህ 360 ቀን ስንት ቁጥር ስፍር የሌለው ጣዓት ነው ያደረገው። ያ ወንድሙ ሊያገኘው የማይችለው ነገር ይህን በአንድ አመት እኮ የሰበሰበው ጣዓ ብዙ እኮ ነው አሉት። ይሄ ነገር ኛ አይገባንም፣ ወላሂ አይገባንም። አንድ አመት ጭማሪ በእድሜ ኒዕማ መሆኑን አናቀም። ልጄ አደገ፣ ልጄ ማሻአላህ እንትና ላይ በቃ ሰከንደሪ ደረሰ፣ ዩኒቨርሲቲ ጨረሰ፣ ማሻአላህ ጎርሙሰዋል፣ ማሻአላህ ትልቅ ሆነዋል፣ ወንድ ሆነዋል፣ አሁን ሊያገባ ነው፣ ልድረው ነኝ። ይህ ብቻ ነው የምናውቀው። ስለዚህ እድሜያችን ጠቃሚ ነው ጎጂ ነው? ጠቃሚ የሚለው እንደዚህ ሰሃቢ ለአንድ አመት 365 ቀን ወይም 60 ቀን በጣዓ ብቻ ሲያሳልፈው ሰማይና መሬት እኮ ነው የሞላው፣ በተስቢህ በተህሊል በሰላት በእስትግፋር። እንደኔ እናንተ ብጤ ደግሞ ዝም ብሎ በከንቱ ያሳልፈዋል። ወላሂ 360 ቀን በማዕሲያ በአሉባልታ በሀሜታ በምን በምን በሳቅ በጨዋታ ብቻ እናሳልፈዋለን። إذن شتانا بين هذا وهذا إننا النسوة تابت العيينة إنهم طولوا ممت الشلال إن ذي كهونة زم بلا يتج أوت كنا يساك بك زم بلا يمتسالف كهونة والله ونجله ساي كماش ساي كمر ونجله ساي بزا طولوا ممت الشلال نوم منويني سلزي انديت نو اهون سنيو يالفو قدامي ابرن نبرن ሁለተኛ ቀዳሜ መጣ ሰባት ቀን ጨመረልን አላህ Subhanahu Wa Ta'ala አና መሰግነው ወንድሞች ምስጋና ይድረሰው እንጂ والله አሁንስ እስከ ጁማዓ ሊያቆየን ነው እስከሚመጣው ቀዳሜ ሊያቆየን ነው አላህ ቻይናውና አዛኝ ነው ሱማ እየሰጠ ነው እኛ ግን የሰጠን ቀናት በሚገባ አልተጠቀምንበትም ወንድሞች ያሳዝናል ያስለቅሳል በጣም በጣም እነቴ ነው ዲፕሊ ካሰብከው አንተ አንድ ሰው $1,000 አንድ $1,000 አንድ ወረቀት ዋን ኖት $1,000 ለምሳሌ ሲሰጥህ ክብሪት አምጥተህ በእሳት ስታቃጥላት ምን ይመስልሃል ምን ትላለህ አንድ ሰው $1,000 ስትሰጠው በእጁ ሄድና ያኒ ተዝናናበት ስትለው በእሳት ሲያቃጥለው ታዝናለህ እብድ ነው ትላለህ እኛ እንደዚህ ነን والله والله والله ከዚህ የተለየ አይደለም አንድ ሳምንት ይጨምራል ይጨምርልሃል አላህ Subhanahu Wa Ta'ala ጫውትበታለህ ሁለት ሳምንት ትጫውትበታለህ እንዴ 50 60 70 80 አመት ሰጣህ ተጫውትንበት ሁሉ ያሳዝናል ሐቂቀተን አስቡበት ወንድሞች በጣም አስቡበትና እኔ እነቴ ነው ቀዳሜ ሲመጣ ያኒ ራሴን ድፍት ታርጌ ቀዳሜ መጣ እነቴ ነው አሁን ደሞ ትናንትና አይደለም የነበረው ስለ ዘዋጅ ስንነጋገር እንደገና ቀዳሜ መጣ ነገምን ቀዳሜ ሊመጣ ነው በጣም ያስቸግራል ሐቂቀተን እሺ እንግዲህ ወደ ጥያቄዎቻችን ሄድ እስቲ ባለፈው ሳምንት የነበሩት አንድ ሁለት አራት ጥያቄ ብቻ ልጠይቅ ነኝ ተከታተሉ ኢንሻአላህ ምገርማቹ ሼክ ሰይድ ሳብቅ ይህን kitab فقه العبادات او فقه السنه እስካሁን ድረስ የሚገርመው ነገር ስለጋ ብቻ በሌላ ሃይማኖት እንደዚህ አታገኙ ወነቱነ ይፈልጉን ሃይማኖት አንጥልኝ ያኒ ሁለት ሶስት ወር ስለጋ ብቻ ስትናገር እንዲያውም እኔ ወነቴ ነው መጽሐፉ ሁሉ አይደለም ማስተምራችሁ ያለው በግልጽ ልንገራችሁ ቃል በቃል ሰንተንስ ባይ ሰንተንስ ከሄድኩ 6 ወር ይፈጃል ስለጋ ብቻና ስለ ጣላቅ ስለምን ሱን በመተንተን ያኒ ወነቴ ነው ብዙ ወራት ይፈጃል ላኪን አሁን ከብረሰባችን የሚሄደው እኛን የሚጠቅም ያኒ ለምሳሌ እየመረጥኩ ሳይሆን ይሄድና ለምሳሌ አንድ አንድ ነገር አለ በጣም ዑለማዎችን ጭንቅላታቸው የበጠበጠ መስአላ እሱን እተዋለሁ ምክንያቱም በገልጾም አይገባችሁም እናንተ ወለተኛ ነገር ብዙ የማያስፈልገን ነገር ነው የዑለማዎቹና የፍርድ ቤት ስራ ነው ስለ ወርሻ ለምሳሌ ስለ ጣላቅ ስለምን የተራቀቀ ነገር አለ በጣም ደቃቅ የሆነው እሱ ለቃዲዎች እንተውና የተማርነው በቂ ከበቂ በላይ ነው ስለዚህ ይሄን ያህል ስለ ጋብቻ ስለ ማግባት ብቻ ይሄን ያህል የሚናገር ዲናችን ስለ ተውሂድ ቢባልማ 5 አመት ባትጨርሰው ስለ ተፍሲር ተው ህይወትን በሙሉ አትጨርሰው እና ስለ ፍቅህ ተክላላ ስለ ፍቅህ ብቻ ህይወትን በሙሉ አትጨርሰው والله اقول لكم صراحه ፍቅህ ተብሎ ስለ ሁሉ የዲናችን شرع ክርስቲያን በመሰለ ባይብል አላቸው አይደለም ያ ቢኖራቸው ባይብል 3 4 5 አይነት ነው እሱም ባይብል ነው የሚሉት ባይብል ብቻ ነው لا ፍቅህ ولا توحيد ولا سيره ولا تفسير ولا تجويد نعم ولا معاملات ምንም ነገር የለም በይሁዱ በይሁድ ሃይማኖት እንደዚህ ነው ተውራት አላቸው ሰላም አለይኩም አልহামዱሊላህ አላ ዲን الاسلام አልহামዱሊላህ አላ ዲን الاسلام نعم اذا استين طيقنا طياقه نقول 12 ነገሮች አሉ በሁለት ሰዎች እንከፍላለን ሁለት ሰዎች ፈልጋለሁ አንደኛው ጥያቄ ለአንዱ አንደኛ ሁለተኛ ጥያቄ ለሌላ من يشرح هذه الانواع من الطلاق هل يقع او لا يقع اهون يمنغراچو عند سو اجو اوتتو اني يبلنا انذي 6 مندناچو من عينت طلاق ناچو طلاقو سيودق لا يودقم شي اندنياو طلاق بدعي وطلاق سني ولتنيا طلاق مقيد ثالثنيا طلاق الفرار رابعنيا طلاق المدهوش امستنيا الطلاق مكروه أو مكره ما تقرشاو طلاق صريح نزي سدست منهم يقول تساعدشو طلاق صريح ندزينو طلاق وفيديان ندزينو طلاق قليل ندزينو يهي ودكالي هاي ودكب ويسو بسوس النكفلو بسوس سوش النكفلها شون دي بهولتي بقال سدست شي مجمرات صافواتشو طلاق بدعي طلاق سني أنت طلاق مقيد طلاق الفرار طلاق المدهوش طلاق مكره طلاق صريح نزي سدست مجمرات رقومات شو بامارنيا هولا التنيا يتونو طلاق يمي ودكنا يمي ودك يه إن شاء الله هولا التنتبع اللو ما يكفري السلام عليكم ورحمة الله وبركاته إن شاء الله يسمع شال أستاذ عندي يالو تلما دقم بدي طلاق بدي سني عند الساسات فيينا يسمع لي دل فريزار كون طيب جزاكم الله خير إشي يا مجمرة بدي سني نالو ثلاثة مقيد سوستنياو فرار أراتنياو مدهوش አምስተኛ መክሩህ ሰሪህ እነዚህ ናቸው አይደለ ኢንሻአላህ ተሳስቼ ሌላ እንዳልጽፍዬ ነው ኢንሻአላህ ኡስታዝ አንዳንድ ስጥ ልክ ነኝ አፎ ወሉኝ ቁጥር ስላለውዬ ነው طيب جزاكم الله خير እሺ የመጀመሪያው ጠላቅ ሱኒና ቢድዒ ማለት እንግዲህ አብራሩት ነው ያሉት የሱኒ ማለት እንግዲህ የተወደደ ጠላቅ ነው መሆኑ ላይ ቀር በዛን ሰዓት ቢሆን ይመረጣል ማለት ነው አንዲት ሴት ከወር አበባ በኋላ ሳይገናኛት ከሆነ ይሄ ሱና ነው የጠለቃት ከወር አበባ በኋላ ሳይገናኛት ከሌላው ደግሞ ሁለተኛ በዛው አይነት ያረገዘች ሴትም ከጠለቃት ሱኒ ነው ለምን እነዚህ የሆነው ምክንያት ከታጠበች በኋላ ከተገናኛት ሜቢ እንትኖ ከበርሷ አገራዘን እንግዲህ ልታረግስ ትችላለችና እዳዋ በጣም እንትን ሊሆን ይችላል አይታወቅም ስለዚህ ከሳይገናኛት በፊት ቢጠልቃት ይሻላል ካረገዘችም ስለሚታወቅ ያው በወለደች ሰዓት ነውና እንትኖ እዳዋ ማለት ነው ቢድዒው ደግሞ ከወር አበባ በኋላ ወዳው ከጠለቃት ነው ይሄ ጠላቅ እንለዋለን ሁለተኛ ሙቀየድ ጠላቅ ሙቀየድ ማለት አሁን ለምሳሌ አንድ ባል ይመጣና ከቤት ከወጣሽ ዛሬ ከቤት ከወጣሽ ተጠልቀሻል ይላታል ይህ ጠላቁ ይወድቃል ለምን ዛሬ ከቤት ከወጣሽ ብሎ ሙቀየድ አርጎታል ወይንም ደግሞ ምሳሌ የወሰድሽው ገንዘብ ካልመለሽ ጣሊቅ ነሽ ይላታል ያንን ገንዘብ ካልመለሰች ጠላቁ ይሆናል ማለት ነው ሙቀየድ እንግዲህ ዑለማዎች ሙቀየድ የማይሆን ነገር ከሆነ እብድ ነው ማለት ለምሳሌ የማይሆን ሙቀየድ ከተናገረ ይሄ ሰውዬ ለምሳሌ በግመል በመርፌ ቀዳዳ ከገባች ተጠልቀሻል ካለ ይሄ መጀመሪያ እየቀለደ ነው ማለት ነው ዝም ብሎ ነው የሚናገረው እውነት ጠላቅ አይሆንም እንደዚህ አይነቱ እሺ ሶስተኛው ፍራር ነው ጠላቅ ፍራር የመሸሽ ጠላቅ ማለትም ታሞ ሊሞት ሲል ለምሳሌ ከውርሻ ለመሸሽ ኦኬ አስቆማት طيب አቆምኩኝ አው ሙሲሃም ላንቺ ብቻ ሳይሆን ለሁሉም ነው ያያያችሁ ከሄዳችሁ ምንም አይደለም ሎቢ የማታይ ከሆነ ግን እና ጥያቄው አሁን መጀመሪያ የመለስሽው በጣም ትልቅ ስተት አለው ድገሚው አልኩሽና ሶስት ጊዜ ሁለት ጊዜ አልደገምሽውም እና ጠላቅ ቢድዕና ሱኒ ብትደግሚው ምክንያቱም አንዳንድ ስተት አለበት በኋላ ተመልሰን እንትን ከማለት ወይሳል እንትን አለ ወይም እስከምጨርስ ምክንያቱም ረጅም ስለሆነ እኮ ነው እስከምጨርስ ልጠብቃት አላ ኩል ሐል ድገሚው እስቲ ጠላቅ ቢድዒ አሳጥረሽ ድገሚው ማይክ ፍሪ السلام عليكم ورحمة الله وبركاته. እሺ طلاق بدعي ከወር አበባ በኋላ ከተገናኛት በኋላ ከጠለቀ መጠለቁ የተወደደ አይደለም بدعي ነው طلاق بدعي ነው ማለት ነው እና ይሄ ነው እንግዲህ طلاق بدعي ለምሳሌ ከባህድ ይያለች ሌላ ባህድ ይያለች ከጠለቃት ይህ طلاق بدعي ነው እሺ ኡስታዝ አይ ቲንክ ያስተካከልኩት ይመስለኛል እንትን በሐይድ ላይ ያለች ለምን ረሱል አለይሂ ሰላቱ ወሰለም ከዑመር የዑመር አብደላህ ቢን ዑመር ጠልቋት በሐይድ ላይ ያለች ረሱል አለይሂ ሰላቱ መለሷት ማለት ነው ተመለሳሉ ይሄ ነው እሺ አይ ቲንክ ያስተካከልኩት ይመስለኛል ኡስታዝ ልቀጥል ፊራር ላይ ነኝ ግን ነበርኩት طيب جزاكم الله خير اوكي طلاق فرار فرار ነው አሁን ያለውበት ይሄ እንግዲህ አንድ ሰው ሚስቱ ጋር እየተናታረከ ይኖርና ልክ ሊሞት ሲል እንትን ብሎ እንዳትወርሰው ብሎ ያንን በዛን ሰዓት ለመሸሽ ብሎ ይሄንን ወርሻ ለመሸሽ ብሎ የሚጠልቅ طلاق ነው طلاق مدهوش ደግሞ አንድ ሰው ለምሳሌ በጣም የሆነ ነገር ሰምቶ በጣም እየተገረመ ሳለ በጣም እንትን ያለ ነፍሱን አያቅምና በጣም ያንን ነገር እየተደረነቀ ሳለ በዛ ሰዓት የሚጠለቀው طلاق እሱም አይወድቅም አይሆንም ማለት ነው ሌላው طلاق مكروه የተጠላ طلاق ነው الله اعلم طلاق مكروه ሰፊያለሁ ኢንሻአላህ አገኘዋለሁ ጠላቅ መክሮ ደግሞ ተገዶ ያ ሙክራህ طيب ጠላቅ ሙክራህ አንድ ሰው ተገልዶ ለምሳሌ በመሳሪያ አንድ ሰው ያስገደደው ጠልቃት ምስተህም ብሎ በዛን ሰዓት ቢጠልቅ ይሄ ጠላቅ አይወድቅም ለምን ተገዶ ነው እንኳንና ለበዚህ በጠላቅ ደረጃ ደርሱን ቀርቶ በዲኑ ደረጃ እንኳን ክፈር ብሎት አንድ ሰው እንደ አማር ቢን ያስር እንደዛ አይነት ነገር ቢል ተሰንተም ብሎ በግዴታ ከሆነ በዲኑ እንትን አይልም አይወጣም ከዲኑ ማለት ነው እንዲያውም እንደዚሁም ደግሞ አንድ ሰው ተገዶ ደግሞ ሰለም ተብሎ ከሰለመ እስልምናው እንትን አይሆንም ማለት ነው እሺ ከዛ ጠላቅ ሰሪህ እንግዲህ እነዚህ ሶስት ናቸው ጠለቅቱኪ ካለ ፋረቅቱኪ ካለ ሰራህቱኪ ካለ ይሄ طلاق صريح ነው والله اعلم اوكي ما شاء الله ام سهام مجمرة ሁለት ነጥብ አለው ያልኩት ለምን እንደው እስቲ ለመለከት ቢየን ለመልክ ያን ላይ እንዴት አገላለጹ አይቼ በነገራችን 3 ነጥብ ነው ያለው ግን መጀመሪ አገላለጽ ለማየት ነው ሁለት ያልኩትና ቆንጆ አገላለጽ ነው ስለዚህ 3 ነጥብ ለኡሙ ሲሃም نعم ሶስት ነጥብ ለኡሙ ሲሃም ብዙ ትገልጽ ትችል ነበር ግን አሳጥራ የጥያቀውን ልክ ነው የመለሰችው ማለት ነው እሺ ሁለተኛው ጥያቄ የተቀሩት 6 ነገሮች ደግሞ እንደዚህ አድርጎ የሚገልጽልን طلاق بالثلاثة كم يقع عند ولا 3 ሁለተኛ طلاق الغضبان 3ኛ طلاق السكران አራተኛ طلاق الهازل 6ኛ طلاق كناية ልድገማቸው طلاق بالثلاثة في مجلس واحد انت طالق بالثلاثة عندنا ميودكو وي 3 ነው ميودكو ሁለተኛ طلاق الغضبان 3ኛ طلاق السكران 4ኛ طلاق الهازل 5ኛ طلاق كناية تمام እነዚህ 5 ናቸው ለምንድነው 5 ያደረኳቸው አንድ ቀንሽ ያደረኳቸው ምክንያቱም ከበድ ይላሉ ደሞ 3 ነጥብ ሙሉ አላቸው ኦኬ طلاق 3 طلاق الغضبان طلاق السكران طلاق الهازل طلاق الكناية መግለጫ ያስፈልጋቸዋል እና ሙሉ የገለጸ 3 ነጥብ አለው ማይክ ፍሪ السلام عليكم ورحمه الله وبركاته ይሰማችኋል ኦኬ بسم الله الرحمن الرحيم. الطلاق بالثلاثة بصوست سو كفتا عندنا موركو باندو التسوار عندو انتني بالان كذا انجليه هو نكاحو باندي تسوار بطال بندن دفع انتن دمالا مارتو لزا مابراري او حسابي تسات ابت مدنو الطلاق بأكثر من ثلاثة خزوا الطلاق لا عندي سوي ولد ابن عباس متتو فقال ابن عباس طلقت زوجتي بألف لاتشو كذا منالو فقال الطلاق واحدة تسعمائة وتسعة وتسعين في على رأس كالوت وتسأل يوم القيامة يعني يوم القيامة بليلو فتش عندي نو كذا وتشجين زتنا زتين متزتنا زتين يوم القيامة تيجي بتعله بلو ملا سلط سلزهون باندي وركال طلاق غضبان تقطتو ينتني ميل دمو إيه سوية بتأم عقل سطو بافو أكرافتي ياتا بحالا مستون فتو يتأيك عليه يتأيك إنا أنت من هو كمستهم فتح كالوت أرى أبدأ شوال لأنه مستهم على فتحهم كالنا بفتصم عقلهم كالاوك أي فتح مفتاطون مياك كوننا أعون دي الزهارة كتنين دو بتعم ندوينون جفت شالو كالا يتفتح لك سكران جين سكران تفتح لك مكنياتهم أستاذهم تبلو عالدورون زي مسلين بربلوان لمن هو المسبب على نفسي مكنيات يامت او سكرتون راسو يامت او راسو نو عندهم هلت تكتاس نور ببتال حد الجلد يقرفال ميستم تفتال لج بهلت كتات مكتات اللبت هازل يهم تفتال لج مكنياتهم بدنيان لاقت انو مكنياتو الله سلم سوستنا قروش قلوم ونتنو ونتو ونتنو بلوان كنزا عندن يو نكاح نو بنكاح قلد يلمنا مالتنا كنا أشمور مالتنا باشمور كتناقر سويو من دنو أباب عليه من دن يتفلقو تبولو سويو يتأيكان يتأيكو أشمور يتناقرو وللا ملك ملسو يهم مالتنا وكالة أتفتام جن يانن ميا ملكتنا بدن ميا رقاقتكونا تفتام لك نا يهني مثلا والله أعلم ما يكفر يستاذ እሺ አቡ አንስ ጥሩ መግለጫ ሰጥቷል የተባሉት 3 ነጥብ ሊወስድ ነበር تمام አገላልጹ ሰምታችኋል በጣም ቆንጆ ነው بس አንድ ስህተት አለው ሁሉ የሚያፈርሰው ጥቅላላ يعني 6 ወይም 5 ጥያቄዎች በሙሉ የሚያፈርሳቸው አንድ ስህተት አደረገ ግን እኛ ሁሉም አናፈርስበትም ምክንያቱም እንዲያውም ጥሩ ነው የተናገረው ጥሩ ነው የተሳሳተው በጣም ቆንጆ ነው ምክንያቱም ትምርት እንዲሆን ለሌሎቹ ኦኬ እሱ ምንድነው አንደኛው ነው እብኒ አባስ በሺ ጠለቁ ሲል አንዱ በጣም ተናደዱ በሸቁና ጠላቁ አንድ ነው ግን 99.99 በራስህ ነው ያሉት هذا من الغضب والتحديد وربما يكون من راي ابن عباس هذا من رأي ابن عباس ولكن لا تجد عالم في الدنيا عند عالم دفرو سوست بسوست يتقلقات عند نو يميل أتاقنم بسوست يتقلقات سوست نو يميل أتاقنم الخلاف بين العلماء من صدر الصحابة إلى يومنا هذا سوست جزيت بسوست يتقلقات سوست نو يميل ويلم عند نو يميل ويلم يه مرده الى القاضي دزي هرغنو يغلصكوت بالفو سامن هذا مرجعه الى القاضي لانه سوست طلاق يميبالو نجر علماءوچو تلالق علماءوچو سيتطيقو انسو راساچو ابن باز اني راسي سماحوت قچ بيه بمجلس يتمارن يو سوست طلاق سيتطيق اذهب الى اقرب قاضي ومشكله يا انت مشكله زافتوالو مكنياتهم عالمو እንዲያውም አንድ ነገር ተቀሸ ነበር አሁን በየጎዳናው አንድ ሰው ኢማም መስጂድ ነው ጢም አለው ምናምን ተብሎ ተጠይቆ በሶስት ጠለቃ ስንት ነው? ሶስት ይልሃል። በሶስት ጠለቃ ስንት ነው? አንድ ነው ይልሃል። ላኪን ሀይአት ኪባር አልዑለማ ትላልቆቹ ዑለማ የተባሉ መብሐት አላቸው። ለዚህ ጥያቄ ብቻ 109 ፔጅስ ይጽፋሉ። በሶስት የጠለቃ ሶስት ነው ወይስ አንድ የሚለው ግራ ስለገባቸው በነቢያችን ጊዜ ነበር፣ በዑመር ሌላ ነበር፣ በአቡበክር ሌላ ነበር። ስለዚህ ሶስት ለማለት አንድ ለማለት በጣም ግራ ስለገባቸው 109 ገጽ ጽፈው እንግዲህ እያንዳንዱ ዓለም የራሱን አስተያየት ሰጠ ማለት ነው። አሁን በመላው ዓለም ብትሄድ ደፋሮች ካልሆኑ በስተቀር ለኢፍታ በጣም ችላ የሚሉ ሰዎች ካልሆኑ በስተቀር በሶስት ጠለቃትና ስንት ነው ብትለው የፈለገውን ዓለም ቢሆን ሊመልስልህ አይችልም። ከመለሰልህ ደግሞ በጣም ስተተኛ ነው። ምንድን ነው? ወደ ቃዲ ነው የሚሄደው። ቃዲው መስፈሪያ አለው፣ መለኪያ አለው። ሰውየው በሶስት የጠለቀው ያመጣውና ይጠይቀዋል፣ ይመረምረዋል። ብዙ ነገር አድርጎ ነው መጨረሻ አንድ ነው ሶስት ነው የሚለው ቃዲ ብቻ ነው። እንደዚህ ነው የተማርነው። አሁን ለምሳሌ አቡ አኒስ ያው ራእዩ ነው የተናገረው። ምንም እኔ አልወነጅለውም። እሱ እንግዲህ ራእዩ ነው፣ ዑለማዎቹም ከራእያቸው ይናገራሉ። ወላኪን አሁን ባለው አቡ አኒስ ከሆነ ጠቅላላ በእንትኑ በሩም ያሉ አሁን ምንድን ነው የሚወስዱት? በሶስት ጠልቅ ያለሁ ይላትና አቅፏት ያድራል ለማግስቱ። ላ እንደዚህ መሆን የለበትም። በሶስት የጠለቀ ሰው ቀጥታ ራሱን ሳብ አድርጎ ከሚስቱ ጋር ወደ ቃዲ ነው የሚሄደው። ያ ቃዲ ሐሰል ከዛ ወከዛ ወከዛ። ቃዲ የሚሰጠው መልስ ብቻ ነው መልስ እንጂ ኢንሻአላህ ኢማም ከቢር ዑማ ከቢር ቢያደርግም እኔ አልቀበለውም። ምክንያቱም ትላልቅ ዑለማዎቻችን አትቀበሉት ስላሉ የሶስት ጠላቅ በጣም አደገኛ ነው፣ በጣም አደገኛ። ለምሳሌ አንድ ሰው ታርከ ሰላ ካፍር ነው ካፍር አይደለም ይልሃል። ካፍር ነው ትላለህ አይደለም እንዴ? እንዴት ይከፍራል አይከፍርም ትላለህ? ሁለቱም ትክክል አይደሉም። ሊያኑ ኪባር አልዑለማ አይከፍርም አሉ፣ ኪባር አልዑለማ ደግሞ ይከፍራል አሉ። አንተ ቀጥታ ትሄድና ለሚመለከተው አካል ነው የምትጠይቀው። ይሄ ነገር እንደዚህ የመሳሰሉ ተራራ ተራራ የሚሆኑ ጥያቄዎች አሉ። አንቆርጥም። ምንድን ነው የምንለው? ዑለማዎቹ በሁለት ተከፈሉና የሚመለከተው ሰው ጠየቅተው ምትለው አንተ ነጃ ትወጣለህ ከዚህ። ስለዚህ አጠላቁ ቢሰላሳ መልሱ መርጅዑሁ ኢለል ቃዲ፣ ወደ ቃዲ ሄደህ ነው አንድ ወይም ሶስት መሆኑን የምታውቀው። እብን አባስ ዋሕድ ምን አሰሓባ በሸቀ ተናደደ። እንዴት በቁርአን አተተኺዱነ አልቁርአነ ሁዝዋን በቁርአን ትጫወታላችሁ? ሺ ጠልቅ ያለው ይህ በጣም መቀለድ ነው፣ ማሾፍ በቁርአን ነው። ስለዚህ እኛ የምናውቀው ከዚህ አንድ ነው የምናውቀው፣ 999 ግን በራስህ ነው አሉት። እና ሊያስጠነቀቁትና ሊያስፈራሩት ሺ ጠላቅ የሚባል የለም ለማለታቸው ነው እንደዚህ ያሉት። እሺ አንድ ጠላቅ ነው ለማለት ቢፈልጉም እብን አባስ ሁወ ዋሕድ ምን አሰሓባ هناك عمر هناك عثمان هناك علي هناك الصحابة هناك التابعين هناك الأئمة الأربعة ابن عباس يالو بزو نقر علماء شيا ودكو تالو نعم عثمان يالو علماء شيا ودكو تالو مكناتهم العبرة ليس بعبرة صحابي أو تابعي أو إمام من الأئمة، العبرة بالأدلة الصحيحة واتفاق جمهور العلماء، هذا هو العبرة. إذن نقول إن شاء الله أهون نديهم أونتين أبو أنس ندزيه مالتون يدس علي مكنياتهم ليلوش سوتشو أهون بسوست يتلقات عندنا ولا مالت أونتين ملاسن بأسات نقطع أولن ندزيه ندات تبل لراسه بل إن شاء الله أنت يمتتلق مالتين أنت يمتتلق سو سوستكو عندنا يتبالو بلو ከአንድ ሳምንት ሚስቱን ስቦ ኸላስ ሁለት ይቀራል ብሎ እንዳይሄድ። አንድም ሊሆን ይችላል ሶስቱም ሊሆን ይችላል። መልሱ የምታገኘው ከቃዲ ነው። እንግዲህ ለአቡ አኒስ ሁለት ነጥብ ትሰጡልኛላችሁ ኢንሻአላህ። ጥሩ መልስ ነበር፣ በጣም ጥሩ መግለጫ ነበር። እሺ ሶስተኛው ጥያቄ ማን የጅተህድ፣ ማን ነው ጥረት የሚያደርገው የሚሞክረው? ኦኬ ጥረት የሚያደርገው ማለቴ ያኒ አስተያየቱ አሁን የእናንተ አስተያየት ነው የምለው እንግዲህ ጥያቄው ለአመቱላህ ነው። እንዲያውም አመቱላህ ይህን ጥያቄ ስጠይቅ ሁለት ደቂቃ ጊዜ ልሰጥሽ ነኝ፣ ምክንያቱም ቶሎ አይመጣልሽም ነገሩ። ሁላችሁም አሁን ለመመለስ የምትፈልጉት ወዲያውኑ ጥያቄው ለመመለስ አትችሉም። ሁለት ደቂቃ ሰጣችኋለሁ። እሺ እናንተ እስከምታስቡ የመጨረሻው ጥያቄ ጠይቃለሁ ኢንሻአላህ። አሁን የጥያቄው ምን ይባላል? ጥያቄው እንግዲህ ለአቡ ለአመቱላህ ነው። يقول النبي صلى الله عليه وسلم أيما امرأة سألت زوجها طلاقا من غير بأس فحرام عليها رائحة الجنة. من يوم ست على من مكنيات على من عذر على من منتن تقلق أن يالتشو لبالوا على من مكنيات على من يعني عذر ይህቺ የጀሀነም ሽቶ ማታገኝም አሉ። አሁን ጥያቄው ምንድን ነው? እስቲ አራት ወይም አምስት ዑዙር ጥቀስልኝ ጠልቀኝ ለማለት የሚያሰኛት አንድ ሴት አራት ወይም አምስት ምክንያቶች፣ ትላልቅ ምክንያቶች ግለጽልኝ ይላል። እሺ ሁለት ደቂቃ ልሰጥሽ ነሽ ልሰጥሽ። አሁን ይህ ነገር ዝም ብሎ ቸኩሎ የሚመልሰው ማይፍለህ ጥሩ መልስ አይሰጥም። ሁለት ደቂቃ ሰጥሻለሁ አመቱላህ። አንቺ አሁን በአራተኛው ጥያቄ አታስቢ፣ ይህን ብቻ አስቢ። እሺ አራተኛው ጥያቄ ምን ይላል? ليس منا من خبب امرأة على زوجها. እሺ ليس منا من خبب امرأة على زوجها. مجملة ترجم من دنو هلتنيا كيف يخبب مثلا اندويم هلت مثل ستن ترجمون قرننا كزو هلا كيف يخبب انسان امرأة على زوجها ينوت ياكو امس اراتنيا نامج عرشات ياك السنو مايك فري. የመጨረሻው ጥያቄ ገብቷችኋል? ليس منا من خبب امرأة على زوجها. ترجمه بمرنيا ከዛ በኋላ እንዴት ነው የሚخببው? የትግርኛ ተናጋሪዎች አخبيبو ሆይ መስለኩም خبب ማለት በትግርኛ አንድ ሰርክል አደረገ ማለት ነው። እንደዚህ እንዳታስቡት። እሺ ሴት ሰርክል አትሆንም። من خبب امرأة على زوجها وكيف يخبب مثالي. ايش ريدي ناتشو مايك فري. السلام عليكم ورحمة الله وبركاته. جزاك الله أستاذ. ترجمو عربي نيون على اللوتم قن ترجمو يا رسوسي ناقر سلا قبان ترجمو كاني عيد اللتشم عند ميستون عند سيد بالو ليلا ميستنوروت وداني كادر ودسوا كادر رجج رسول صلى الله عليه وسلم اتشي سيد كاني عيد اللتشم مالو مثالي دمو لمثالي لراسوا بيتشالا مادرق بمقب مونة بمان نيوم نقر بالوان كزات اتشي سيد ودى راسوا قار بمادرقوا ላሁ አለም ማይክ ፍሪ ጨምሪ ካሉ ጨም ራብዓት አልአደውያ ለመጀመሪያ ጊዜ ተሳስታለች። ዘ ፈርስት ዴይ በሲችነት ኢንሻአላህ መጨረሻ ልትሆን ነው። እሺ አመቱላህ መልሱ እስከምታዘጋጅ ይህን ጥያቄ ደግሞ መልሱ እስከምያዘጋጁ ራብዓት አልአደውያ ማን መሆኗን ልግለጽላችሁ። رابعة العدوية عندت بزابة أرو بسالي حوش قزي نبرتشو صوفيا نتش لناكات صوفيا نتش لكن كانت عابدة لله بطعم عبادة متابزة ونجل يما ترق نصح تسو نبرتش رابعة العدوية ولكن كانت تميل إلى الصوفية ወደ ሱፊያ ታዘነብል ነበረች። ሱፊያ ምንድነው? ሱፊያ ወንድሞች ሁለት አይነት ሱፊያ ነው ያሉ በዚህ አዱንያ። አስሱፊያ አልሙሂቃ والصوفية غير المحقة إلى العلماء. صوفية محقة مالت مثلا تلك مثل مثال بستاتشو الشيخ عبد القادر الجيلاني هو من الصوفية المحقة. المحقة من مالت نو تورو صوفية موحد من أهل السنة من أهل السنة والجماعة توحيد صافي هنو عبادة بزو عبادة ميا بزو ولكن تنش ود اعتزال يا زنبلونا تشو النزي اعتزال مالت لبتشا تشو زاوية درقنا ود أذكار ود عبادات ود تصوف ود انتني زنبلونا تشو لكن شركي لا تشو منم أنا الشركي لا تشو مقاوم هم أساتذة التوحيد يتوحيد ممرانا تشو النزي نا صوفية محقة مالت كنزا أهل السنة والجماعة النشرية اللي يتيالو من دنو أهل السنة والجماعة بتعليم بجهاد في سبيل الله بحج وعمرة ببين كساكسو نقار انتنو النزا بأذكارنا بنتنو ليتي لالو يعني باعتزال اعتزال تاكل لاتشو لمسالي بيتو كتبولو لتناك أن سيسوم سيسجد أذكار سيادر هوتم بمولو بزيها سالفوال طرورو الله بتعامل ميودوه نقار قن نبياتنا صلى الله عليه وسلم يقبو نبر يفتو نبر يتنيو نبر يتنيو نبر يسجدو نبر يصومو نبر يفترو نبر يسوقو نبر يلقسو نبر يقوتو نبر يعني يدسوت نبر هلو نقر يدرقو نبر نبياتنا صلى الله عليه وسلم الصوفية لكن بتقام ودى ذكرنا ودى اعتزال ودى مقلل يارقو نبر هؤلاء يسموا الصوفية المحقة يعني كما اسمروا يالوتو صوفية وشناتشو الصوفية غير المحقة النزي يتفوناتشو تفاتون يشناتشو الصوفية غير المحقة يشركون بالله يبتدعون ككساتشو أوتو عبادة يدرقالو ككساتشو أوتو يعني أذكار يدرقالو بك أن يعني سلاسة سوستشي قول الله حدي قرر أن نزيها لو تواسي النساء تقرون تن كونجي هنا ومريتنا كونجي هنا تشسيتي أي أينو يبرالي لالو عندنا أستغفر الله أستغفر الله أستغفر الله لو أسره لتشي قزي أن نزيها لو يعني يراسات شو رفت قروت أذكار اللي كزو هلا دمو موليد يدرقالو أضرحة يهدالو شركيات هذا قال له النزي الصوفية بتقام كمسمر يوتونا تشو إذن الصوفية نوعان صوفية محقة اللي هم في صراط المستقيم لكن تنش ودي مقلل تنين ميلونا تشو الصوفية غير المحقة هي المشركة المضلة الضالة المضلة النزي هنا تشو إن رابعة العدوية كانت من الصوفية والله أعلم في أي صوفية لكن كانت عابدة ذاكرة لله سبحانه وتعالى ومحجبة ونظيفة يعني كهل يسأداتش كنتنو وكوندوش اختلاط منام كهلو هنا بس بمن تتاوك نبر بسوبر عبادة تنش دنبرت سوي هدا عبادة نبرت الرابعة العدوية لمثالي أني عند بيشال تقسل الله شو كسوة أنتن تنش كدنبرو يوت عبادة نبراتالو سو من دنو ستمرك أني يمتارقونو عندن سوكو تنش علمك كمان نس كمرك أني يعني بديني للو سراي سرال من تل نبرالو كالي تشو لنقراتشو تقول اللهم إني لا أعبدك لا أعبدك خوفا لنارك ولا رجاء من جنتك سبحان الله العظيم علماء شو بتأم تدنقوا بزي نققر سواء بتقروا لبنانو يا لتشو قل بتأم بعقيدة ميزان تساستالج من عليك اللهم إني لا أعبدك خوفا من النار ولا رجاء من جنتك جنان دستن أدلم عبادة ما درق له ولا كجهنم دتارك أن دتارك أن يدلم عبادة ما رجع لكن أعبدك لأنك تستحق العبادة. إن عبادة ما رجو أنت عبادة يعني يمي جبه سلوه أنا نو تمركت واندمج بتاما دقنيا نقرروين. الله سبحانه وتعالى إن الذين آمنوا وعملوا الصالحات لهم جنات تجري يلال أدلم. والله سبحانه وتعالى في آيات كثيرة لهم جزاء من ربهم بما كانوا يعملون يلال بما كانوا يعملون بسروا ثنتن جنة اللاتشو بات أفوت نقر جهنب اللاتشو يابزال بقرآن السواق من تلالش لا إني يانتن جهنب فرتش أدلم عبادة ما رقو ويم يانتن جنة وقوش أدلم عبادة ما رقو أدلم لزي أدلم إنما عبادة ما رقو أنت عبادة سلم يقبه بيتشانو تلالش. جماعة التوحيد منالو هذا خطأ كبير لكن السواء أي فرد باتم مكنياتهم كفكر يتنسانو الله سلم التود يهن أينتي عقيدة ستات هذا الرقشي لانو نا لتك أن بك صومنا ليلة سلاة بيتشانو متاوقعين ببرجو ملاسوا كذكر قموا ياكم صوفية لكن هي ما شاء الله في صراط ايش اسمه قن اندزي اينت شطط الوتال اندزي اين الشطط نبرات يعني كمسمر تنش وطاوت اتل نبر. هذه هي رابعة العدوية. اذا هنا السبات شو انده تهون الله شو بيا السبات لو امت الله هنا يولتن يوت اياك ايه اهون يملسان ان شاء الله امت الله ما يكفري. السلام عليكم ورحمة الله وبركاته. بك ادمي الحمد لله رب العالمين انجريه يراسي اخيات بمونو بدفرة النقر عنه انقدي عزر بجيني ببقلي أرادت عزر عنه انقدي بجين مامنو نقر عندي نعو ببالنا بمسمع كريانو يا انتركورس شكرنو عاي سما ماكسمم ناسلين بنزو اشي قويني اشي يعهن ماكسمم لعنو يما جمعيو عزر يهونا بجي ما سبو بعدنا مست محكل يالو يه انترسكورس شجر نو يهيم تلك مكنات ليهوني چلال لتدار مفرس خولة تنياو دمو يسو يو شك مدارادر يتقباش يتوتاش ما مدى ما يش ما ورده ما ناقرش اميلو تلك شجر نو بجي اصبال نو سوست تنياو دمو سستان بان የቤቱን ቀለብ ማያወጣና ምንም አይነት ለልጆቹም ይሁን ለምስቱም ይሁን ነገር ማያወጣ ባል እሱም ሌላ ትልቅ ችግር ነው። አራተኛ ደግሞ ንዝንዝ ገባ ወጣ የሚነዘንዛ ከሆነ እንዲያድርጊ ወጡ ቀጠነ እንጀራው እንዲሆነ ብሎ የሚጨቃጨቅ ከሆነ ይህም ሌላ በጣም የሚያሰለችና በጣም ማለት ይተዳር ላይ በጣም ጠንቅ የሆነ ነገር ነው። ቢጂ ይሄንን አራት ተብለውኛል ስታድ አራቱን አስተካክለው ኢንሻአላህ እንግዲህ አላህ ራአነ ማይክ ፍሪ እሺ አመቱላህ አራት አመጣች ግን ገና ጥያቄው አልተጨረሰም። አቡ አኒስ ምን ይመስልሃል አራቱ ካመጣችሁ ከዛ የባሱ ልታገኝ አትችልም ነበር ወይ? ለምሳሌ አንድ ሰው አናተኛ ከሆነ የትወጣሽ የገባሽ ይምል አንዳንድ ጊዜ እኮ በጣም የሚመሰገን ቅናት አለኮ። ናም እኔ ምስቴን እኔም አልፈልገው ነገር ልትወጣ ልትገባ አልፈልግም። ናም ግን ይሄን ማክረሩና ከድንበር ማለፉ ወነቷ ነው ጥሩ አይደለም። እና ካመጣችሁ ለምሳሌ አቡ አኒስ ጥያቄ ላንተ ነው ካመጣችሁ የቱ ነው የምትቀበለው የቱ ነው ከዛ ይበልጥም ሌላ ነበር የምትለው? አቡ አኒስ ጥያቄ ገብቷል። እኔ በሆን ይሄን ትቼ ሌላ ባመጣ ነበር የምትለው ነገር አለ? እኔ ለምሳሌ በበኩሌ እኔ ለምሳሌ እኔ አንደኛው አቀበላታለሁ እና የስጋግኝነት ነገር መጣጣም ከሌለ መከርከው ወደ ህክምና ወሰድከው ምን አደረከው በጣም ማሾፍና ዝም ብሎ በቃ መጫወቻ ካገደረጋ ተሷ የትልቁ የፍች እንትን ልትጠይቅ ትችላለች። ይሄ ቀበለዋለሁ እንግዲህ አስተያየት ነው። እኔ ቀበለዋለሁ ስል ሼክስ ለሆንኩ ትክክለ አይደለም ማለት አይደለም ላ ይሄ ያስተያየት ጉዳይ ነው። ሶስተኛው ያመጣችሁ ግን ልክ ሊሆን ይችላል ሊሆን ይችላል ግን ከዛ የበለጡም ተላልቅ ሊኖሩ ይችላል አቡ አንስ ምን ትላለ ማክፍሪ السلام عليكم ورحمة الله وبركاته بكلمية أمت الله ما شاء الله طرو من لسالك ليلاو كذا تشال بي مجمتو يما جمّرعو نتب يامت أتشي يما جمّرعو كاراتو أندو السو قلفنو با انتركورس انتن قلت كالة يتك كلنو ለጠይቅ ይገባታል በቀደም እንደውም ኡስታዝ አረጋግጠው መጀመሪያ እንደው ደማችን ከፍ ካለ በኋላ መጀመሪያ ተረጋጉ ብለው ሴትዮዋ ያቺ 10 ቀን ሽምግልና ተደርጎ መጨረሻ ላይ አባራ ደውላ ስትነግሮት 90 ዲግሪ ነው መለሰቻቸውና ያ ትክክል አንደኛው ሌላው ምንድነው ያ ሌሎች ከዚያ ተሻሉ ነበሩ ሴትዮዋ ጣላቅ መጠይቅበት መንገድ እንዲባለው ምንድነው ሰውየው ከጊዜ በኋላ አንዳንድ ጸባይ ያመጣ ይችላል ሸርዑን የማይክትን የማይቀበለው ከሷ ማትወደው ነገር የሚያመጣ ከሆነ እየሰከረ የሚገባ ከሆነ እንደዚህ ያለው መጠይቅ ትችላለች ምንም ችግር የለም አትወቀስም ወይም ደግሞ መጀመሪያ ሲጋቡ ዋሽቶ ያልሆነውን ሁኛለሁ ብሎ ከገባ በኋላ ነገሩን ካወቀችና አታሏት ከሆነ ካወቀች አሁንም ፍች መጠየቅ ትችላለች እንደነዚህ ያሉ ነገሮች ቁልፍናቸውና ግን ይሄ የመጨቃጨቅ እንጀራው ቀጠነ ወፈረ የሚለው ምናምን ምናልባት በሶብር ልትችለው ትችላለች ጭቅጭቁን ወደ እንትን ማዞር ይቻላል ወደ ሰላም ማዞር ይቻላል ጸባውን ካወቀችውና ቁልፍ የሆኑ ነገሮች አሉ እሷ በመጀመሪያ ይሆናል ብላ የገባችበት ነገር ፈርሶ ካገኘችው ከዚህ በፊት እንደ የተማርነው ነገር አለ ሴትዮዋ ኒካህን ማፍረስ እንደምትችል እሱም ማፍረስ እንደሚችሉ ብዙ ነገር ተምረናል ከዚሁ መጽሐፍና ከዛ መምረጥ ይቻላል ነው ማለት والله على مايك فري እሺ እንግዲህ ያው ትንሽ እኔ ደሞ ልጨምርለትና ሁሉም ነው አሁን ለምሳሌ አመቱላህ ጨምር ብንላት ጨምራለች አባነሽ ጨምር ብንላት 30 40 ላይ አመጣ ይችላል ሁላችሁም አመቱላህ አመጣችሁ እኮ ሰበብ እኮ ነው ሰበብ ነው ዑዝሩ ነው ላኪን ከዛ ቅድሚያ የሚሰጣቸው ለምሳሌ ቅድሚያ የሚሰጣቸው ነገር ምንም ያኔ በሁለት ዑለማዎች እንትን መሳሳብ የሌለበት ኺላፍ የሌለበት አልሰግድም ይላታል ተመልከቱ እንግዲህ አልሰግድም ብሎ ሰላት ይተዋል ምን ትላላችሁ ወንድሞች ይህ እንኳን ጠላቅ ራስዋ ነው ትታ ነው የምትሄደው ጠልቀኝ ብላ እንዲያውም አትጠይቅም ራስዋን ሰብ አድርጋ ወደ ቤተችዋ ትሄዳለች ኸላስ ለምንድን ነው የመጣሽው ጠይቁት በቃ እንዲያውም ራስዋ አልፈልግም ትዳር ካለች ኒካሁ ሊፈርስ ይችላል ይህ አንድ ትልቅ ነገር ነው አልሰግድም ካላት ወከም ወከም ወከም ናስ ወላሂ እኔ ሽምግልና ያገባሁበት ስንት ናቸው የራስሽ ጉዳይ አርጊ አንቺ ምን አባትሽ እንቴ ምንድን ነው አንዱ ባልና ሚስት ተጣሉና ሽማግሌ ገቡ እዚህ ሪያድ እኮ ነው ከዛ በኋላ ደነገጡ ሽማግሌዎቹ ምንድን ነው ከዛ ሊያስታርቁ ሄዱና እና እስቲ ሁለታችሁም ቀረቡ አሉ ሁለታችሁም ቀረቡ ባልና ሚስት ቀረቡና ልጅቷ ስታያት ጨርቃ ነው የምትመስለው እንዴ ሶስት ሽማግሌዎች ራሳቸው መረቀኑ ያኺች ሚስቴ ብትሆን ምናምን አሉ خلاص ሁሉም እንዴት ከዚህች ጋር ይጣላል ምናምን ብለው በቃ በጣም እንደነገጡና ምን ነው ጉዳያችሁ ብለው ጠየቁ ሽማግሌዎቹ እና ሰውየው ምን አለ والله እኔ ወዳታለሁ የውላችሁ እንደምታዩዋት ነው መልኳ ስራዋ ያኒ በሁሉ ነገር በጣም በጣም ነው መወዳት እንዲያውም ልፈታት አልፈልግም እና ግን የሚያስፈታ ነገር አላትና እሱ ነው በጣም ያጣላኝ አለ ምንድን ነው አትሰግድም አለ አልሰግድም አለች ምናምን ሰላት ጉዳይማ ምናምን ብሎ አንድ ሽማግሌ ሲናገር ብድግ አለችና ሁለት እጇ በሽምጧ ላይ አስቀምጣ ምን አገባህ አንተ ደሞ ብቻህን አይደለም እዛ ጉድጓድ የምትገባው ራስህ ስገር ስትጎነበስ ይደራ አንተ ከፈለግ እኔ ጉድጓዴ ራሴ ብቻ ነው ምገባ ከነጋ ጉድጓድ ግባ ያለሃል እንዴ አልሰግድም ብያለሁ አሁንም ይስሙት ሁሉ ከፈለኩ ነው ምሰግደው እንጂ አንተ ስገድ ብለኛ አይደለም ሰግደው ለኮሰቹ ቤት በቃ አረተይ ብሏት ላ አሁንም እናንተ ስገጂ ብላችሁ አታሰግዱኝ እንዴ የጉድጓዱ ነገር ራሱ ለምን አያደርግም ብላ ተናገረች እቺ ነብር ነች አዑዙ ቢላህ መርዛም የሆነ ነብር ነች እና ይህ ትልቁ ትልቁ ፍች የምጠልብበት አንድ ምክንያት ነው طيب ሌላ ሰውየው ኤድዝ ይዞ መጣ ሄገርማቸዋል በኢትዮጵያ አንዷ ኮነች እዚህ ሳውዲ አረቢያ መጣችና ከዛ በኋላ ያኒ ምንም አላሰበችም እሷ ምንም ትና አላሰበችም ለካ ኤድዝ ይዛ መጣች ከምን እንደው ብሎ ስጠይቋት ትዛላትና እረ አንድ ጎረቤታችን ነበር ከናቴ ጋር በጣም ዛይም ይውለው የሚያድረውና ህፃን እኮ ነው እኔ ደሞ ዝም ብዬ እኮ ነው ተሳስቼ ከሱ ወልከፍከፍ ስለ አንድ ጊዜ ያገኘናለች ረሳችሁ እሷ ለካልጁ ዱርዬ ነው እንዲያውም እሷ የ45 አመት እድሜዋ ነች እሷ ገና 20 አመት ነው እና እዛ ሲያጫውተ ከናቷ ጋር ነው የሚውለው እዛ አዲስ አበባ ከናቷ እዛ ይገባል ይረዳቸዋል እናቷ ይላካል እንደዚህ በጣም እናቷ ይወዱታል እንደዚህ ትልቅ ሴት ናቸው እዛ ልክ ቤቱ ስለለመደ እዛ ሲመጣ እሷ ደግሞ ባልዋ እዚህ ነው ያለው ለጉብኝት ብላ ነው የሄደችው እንትኑ አሁን ለከፍከፍ ሲል በቃ ነካትና ኤድዝ ይዛ መጣች ስለዚህ አሁን ባልዋ ኤድዝ መኖሯን ካወቀ በትዳር ይቀጥላል ወንድሞች አይቀጥልም ሴትም እንደዚህ ይሄም አንድ ትልቅ ምክንያት ነው ሶስተኛ እኔ በዛ በብልትሽ አልፈልግም በዛ ነው የምፈልገው ብሎ ካስገደዳት ሁለተኛ ደግሞ ግድ የለውም የወር አበባ ያላት በቃ ጅማዕ ፈልጋለሁ እያለ ካስቸገራት ይህማ ትልቅ ግንድ ነው ለፍች የሚሆን ትልቅ እንትን ነው ሰበብ ነው ሶስተኛ አራተኛ አምስተኛ ስድስተኛ መቶኛ ልንል አናድርም እንደዚህ የታወቁ ናቸው ስለዚህ ነቢያችን ይህ ማለታቸው ነው አለምንም ምክንያት ጥሟት ያለ ጥሩ ትዳር ያለች ጠግባ ወይም ሌላ ሰው አፍቅራ ሊሆን ይችላል ወይም እንደዚህ አልፈልግም ካለች የጀናን ረህም አታገኝ ማለች እሺ እንግዲህ አራተኛውና መጨረሻው ጥያቄ ማን ነው የሚመልሰው እንግዲህ አመቱላህ እንትኑ ጥሩ ሙሉ ነጥብ ነው የምትሰጧት አራተኛው ليس منا من خبب امراه على زوجها ምን ማለት ነው ትርጉሙ ባለፈው ሳም ተገልጿል ሁለተኛ كيف يخبب مثل مثال استوت ማይክ ፍሪ السلام عليكم ورحمة الله وبركاته السمال اوكي استاذ ليس منا يالوت كنيا ايدلم عند سو عند سيتن اتالو كبالو يالا ياجي سو كنيا ايدلم معناتنو السلام عليكم ورحمة الله وبركاته እሺ ሰይፈዲን ከባሏ አለያይቶ ለሱ የወሰዳት ማለት ሳይሆን ትንሽ ላርሞንትኑ ከባሏ ያጣላት እና ለያይቶ ለሱ እንዳይመስላቸው ሰዎች ማለት ነው ከባሏ ያጣላት ደሞ ሴት ልትሆን ትችላለች ወንድ ሊሆን ይችላል አይደለም እንዴ አባት ሊሆን ይችላል እናት ልትሆን ትችላለች እህት ልትሆን ትችላለች ጓደኛ ልትሆን ትችላለች ወይም የወደዳት ሰው ሊሆን ይችላል ሁሉም እዚህ ይገባሉ ስለዚህ ከባልዋ ጋር ያጣላት ሰው ከኛ አይደለም አሉ ምሳሌ ጥቀሱ እንዴት ሊያጣላት ይችላል ማይክ ፍሪ እሺ ምሳሌ እንግዲህ ለምሳሌ አንድ ሴት ተመጣና እንደ አንዷን ሴት ማለት ነው ባልሽ እኮ ለምሳሌ ደሞዙ ይሄን ያክል ነው ለምንድነው ይሄን ወርቅ ማይገዛልሽ? ለምን እንዲህ አይነት ጨርቅ አይገዛልሽም? እየኔ ባል የገዛልኝ፣ እየኔ ባል ያረገልኝ እያለች የማይችለውን ነገር ያችኛዋ ባሏን እንድትጠላውና ወደ ጭቅጭቅ ወደ ነገር አምጥታ በዛ በኩል እንዲጣሉና ፈሳድ በመሐከላቸው እንዲሆን ማለትም ትዳሯን ታበላሽባታለች በዛ አይነት ሁኔታ። ወይንም ደግሞ ለምሳሌ እቺ ባለቤትህ እኮ ለወንዱ ደግሞ ባለቤትህ እኮ እንደዚህ አይነት ወንድ ጋር ቆማ አየኋት ወይንም ታወራለች በቴሌፎን ወይንም ደግሞ ስትስቅ አገኘኋት ያልሆነ የሆነ እየተናገሩ ያንን እንዲጣሉ አድርገው በመሐከላቸው ያንን አይነት የልብ መቃቃር የሚያደርጉን አይነት ሰዎች ናቸው። ወላሁ አለም። በተለያየ እንትን መልኩ ተገልጿል። ያው መጀመሪያ ለይሰ ሚና መን ኸበበ ኢምራአተን አላ ዘውጅሃ ብሎ ማለት ሙሉ ትርጉሙ ለይሰ ሚና መን ኸበበ አይ መን አፍሰደ ኢምራአተን አላ ዘውጅሃ፣ ወንድም ሊሆን ይችላል፣ ሴትም ሊሆን ትችላለች። ያው በተገለጸ መልኩ ይሄ ነገር በህይወታችን እኔ ራሱ ብዙ ጊዜ አይቻለሁ። ከሱዳን ጀምሮ ትዳር ያላቸው ብዙ ጊዜ ክርስቲያኖችም ናቸው ክርስቲያን ናቸው እና አንድ የማውቀው በጣም ክሎዝ ፍሬንድ በዘመኑ የዛ ጊዜ ክርስቲያኑ ሙስሊሙም ያው ጓደኛ ሁነን ነበር የምንኖረው። ዲኑም ይሄን ያህል አይደለም እና ምን ሆነ ምን ተፈጠረ? እዚህ ነው አሜሪካ እንደገቡ እኮ ነው ሁለት ልጆች ቆንጆ ቆንጆ ልጆች የወለዱ ነበሩና ሰውየው ጓደኛ በቃ ካገኘ ልክ ጓደኛ ይወዳል፣ ቤቱ ይዞት ይመጣል። ያኛው ጓደኛ ሆኖ የመጣው ሙስሊም ተብዬ ነው ጓደኛ። ያኛው ባለትዳሩ ክርስቲያን ይዞት መጣና ያው ሲያይ ሚስቱ ቆንጆ ነች። በኋላ ያው ሲወጣ ሲገባ እሱ ስራ ሲሄድለ ተመልሶ ምናምን ማበላሸት ጀመረ ማለት ነው። አልበቃው ብሎ ይዟት እኮ ጠፋ እኮ እዚሁ በቃ ቤቱ ይዟት ተቀመጠ፣ ጠፋች። ሰው አበደ፣ ተፈለገች፣ ምንም ልትገኛት ፋይናሊ ተገኘች። ያው ሰውየው አበደ፣ ፍርድ ቤት ድረስ ተቃረቡ። ወላሂ በጣም የሚገርም ነገር፣ ፍርድ ቤት ቀርቦ የትኛውን ነው የምትፈልጉ እስከምትባል ድረስ። ይሄ እንግዲህ ባለጌ አገር እንግዲህ አሜሪካ ስድ አገር ብሎ ማለት አሜሪካ ነው። ፍርድ ቤት ቀርባ ምረጪ፣ ይሄኛው ነው የምትወጂው፣ ያኛው ነው የምትወጂ። ሀበሻ ቀርቦ አይንሽ ይጥፋ ሲሏት ብቻ ተመልሻለሁ አለች። እንግዲህ ያው ተክዲብ ማለት እንግዲህ ያው ትዳርን ኢፍሳድ ማለት ይሄ ነው። ገብቶ እሱ የተሻለ ሆኖ በምንም በኢንተርኮርስ ይሁን በምንም ይሁን እንግዲህ ሸይጣን ይገባበትና ከእሱ የተሻለ ሆኖ ይታያታል። ከዛ እሷ ትወጣለች። ሌሎች ሴቶች በሱዳን ሀገር ራሱ ትዳር ያላቸውን ሴቶች እነዚህ ትዳር የሌላቸውና በሴት አዳሪነት የሚያድሩ ማአት ነው ሱዳን ሀገር የነበረ ስታቃላቸው። ብዙ ጊዜ ሀበሻ ስንወጣ በሀገራችን በጣም ያልተለመደ ነገር ማድረግ በጣም አለብን እኛ በጣም የሚያስጠላ ነገር እና እነዚህ ሴት አዳሪዎች እንግዲህ ወርቅ ይለብሳሉ፣ በጣም እንትን ይላሉ። ያው ባህር የሚያመጡት ገንዘብ ትዳር የሚያደርጉትን ሴቶች ይመጡና አንቺ ቆንጆ ሆንሽ እንዴት በአንድ ሴት የተጨማለች ትቀመጫለሽ? ለምን አትወጪም? እንደኛ አታይም? እንደ ወርቅ የለሽ ምን የለሽ ወርቅ ታደርጊያለሽ? ውጪ ብለው አፋተው ወይ ብዛ ትሆን ወይ ዝና ትሆን እንድትጨማለቅ የሚያደርጉ ማአት አይተናል። እና ኢፍሳድ ማለት ይሄ ነው። ከትዳር አስወጥተው አላህ በጠላውና አላህ በትባለው በረገመው ስራ የሚያሰማሩ ብዙ አይተናል። እና ኢፍሳድ ማለት እንደዚህ ያለ ነው። እና አላህ ይጠብቀን። ይህን ይመስላል። ብዙ ነገር አለ፣ ውሏችንን ብንገልጽ አያልቅም። ባረከላሁ ፊኩም ማይክፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ ሁሉንም ብለውታል እኔ መጀመር የምፈልገው ኡስታዝ በባልና በሚስት ማከል ብዙ ነገሮች ሰዎች በመሃል እየገቡ ሊያጣሉ የሚችሉ ብዙ ነገሮች ይኖራሉ ሌላው ግን እኔ በራሴ ደግሞ መስጠት የምፈልገው ነገር ቢኖር አይብን ማውጣት የሷን አይብ ወይም የሱን አይብ እሱ የራሱን አይብ ለጓደኛው መንገር ወይም እሷ ደግሞ የሷን አይብ ለጓደኛዋ ነግራ ያልሆነ የሆነውን ነገር በመጨማመር እርስ በራሳቸው ማጣላት እሷ እኮ እንደዚህ ብላ ታወራለች ውጪ እሱ እኮ እንደዚህ ብሎ ያወራል ውጪ ብሎ እርስ በራሳቸው እንዲጋጩ በተለይ እነሱ የሚዋደዱ የሚፋቀሩና በሁሉ ነገር አላህ ይወፈቃቸው አላህ ያደላቸው ሰዎች ከሆኑ ብዙ ሰዎች በመሃል በመግባት ለማጣላት እንትን ይላሉና ኡስታዝ ይሄም ትልቅ መጥፎ ነገር ነውና ይሄን ለማለት ብዬ ነው ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ እሺ ጥሩ ነው ሁላችሁም የተናገራችሁት ያለ ነው ከዚህ በላይም በመቶ የሚቆጠር አለ ግን እኔ አቡ አኒስን ከሳለሁ አሁን ማን ነው ዳኛው የሚሆንልን አቡ አኒስ ምን ነካ ዛሬ ይሄ እኮ ዲሞክራሲ እኮ ነው አሜሪካ ያደረገው ነገር የሰው መብት አላሉትም እንዴ ዲሞክራሲ حقوق الانسان አላሉትም حقوق الحيوانات حقوق العصافير እንደዚህ ይላሉ አይደለም እንዴ ይህ ነገር ክርስቲያን በቤተ ክርስቲያን ሄደው ቃል የገቡበት ቃል ኪዳን እስላሞቹ በመስጊድ ሆነው ሚታቅ ገሊዝ ቃል ኪዳን የተጋቡበት እንትን ማን ትፈልግ ያለሽ ማንን ትወጅ ያለሽ ምን አይነት የእንስሳ ተግባር ነው ይህ ነገር አይግራማችሁ ወንድሞች ሕቁቅን ኢንሳን ይላሉ ሂውማኒቲ በዚህ ስም እኮ ነው የሚነግዱ ያሉ አንዱ والله ني ميغرمني نجر سويدن كذا تنش ودي سويسرا انتن سنغبا عند تنش مندر عليك اذا ادرننا عنده سياچ اوتن ليليتون بمولو سنسق سنچاوت منامن من يلهنال ازي اگر علي عندت سيت بالوان ككسسچ بمنسيپاليتي اندزي مجمريا قن ማስጠንቀቅ አይሰጡታል አሉ። ለምሳሌ ሳልፈልግ በግዴታ ግንኙነት አደረገኝ ካለች ትልቅ ወንጀል ነው አለኝ። በሁለተኛ ከከሰሰችው ግን የተከሰተ ነገር ልንገርህ አለኝ። ልጅቷን አመጡትና እሱን አይምጣሉት አንቺ ነ ያሏትና እሷ መጣችና ፖሊሶቹ ምን ልዋታል? እንዴት ነው ሴክሹዋሊ ያረካሻል አያረካሽም? የማያረካሽ ከሆነ ብዙ ወጣቶች አሉ እዚህ መርጠሽ ልንሰጥሽ እንችላለን ብለው በቃ እዝን አሉ በቃ ያኒ አዘን ተሰማቸው ምን ነው የኔ እህታችን እንዴት ነው አያረካሽ የማያረካሽ ከሆነሽ እኮ አሉ እዚህ በጣም ወጣቶች መርጠሽ እገሌ በልንና እኛ እንድርሻለን እስከሚል ይደርሳሉ አለ ሂውማኒቲ ምንድነው ሂውማኒቲ ማለት ነው የምትሉት አሜሪካ ወላ ካናዳ ምናምን እንደዚህ يسو مبت حقوق الانسان اللي تعال الله اكبر الله اكبر والله ينو انقدي بزي سم اندزي هبالال ان ليس منا من خبب امرأة احلى زوجها سبحان الله بقواد دنيا بقوربيت بمان نمسو سيهون انا تراسوا ابا تراسو لجو كمستولي على منم حق اللي لا يحشو يتشلال እናት ራስዋ ያቺ አማች የምትባለው ወላይ ስንት ዳር ነው ያፋቱ ማን ነው ትዚላቸዋል ማን ነው የሚነገረኝ እስቲ ብዙ ጊዜ ነገርኳቸዋል አይደለም አንድ ቀን የተከሰተው በአስመራ ባልና ሚስት በጣም ይዋደዱ ነበርና በጣም ካኑ መድረብ መثل ታቃላችሁ መድረብ መثل يعني እንደ ምሳሌ ይሰጡ ነበር በጣም ይዋደዳሉ ከተጋቡ ጀምሮ 3 4 አመት በአራተኛው አመት ነው በአምስተኛው አመት እናቲዋ መጣችና ታቃላችሁ በሶስት ወር ውስጥ እኮ ነው እሳት አስገባች በባልና ሚስት እሳት ለኮሰች እሳት ጎመራ ተነሳና አፋተቻች ተፋቱ ባልና ሚስት ጎረቤት በሙሉ አሉት አላህ ላይ ባርክ ፊክ ያሏት ለእናቷ ብዙ ተራገሙ ሰውየው በጣም ነው የሚወዳት እሷ ደግሞ በጣም ነው የምትወደውና ተበሳጨ በቃ ተቆጣ ምናምን ትቷት ወደ አዲስ አበባ ሄደ አዲስ አበባ አንድ አመት ነው ሁለት አመት ቆይቶ በቃ ቪዛ አገኘና ወደ ሳውዲ አረቢያ መጣ። ሳውዲ አረቢያ እንግዲህ ወንድ ነው ያገባል አገባ። አንድ ቀን እዚ ጎረቤታችን ነው እንትኑ ያኒ አምስት ሰዎች ቁጭ ብሎ በቤት የተጫወቱ አንዱ ጆከር ነበርና ምን አለው አንተ አለው እንዴ አንተ እኮ ሚስት በጣም ትወድህ ነበር እኮ አንተም ትወዳት ነበር እንዴ በአክሪያ አክሪያ ነው እንግዲህ አክሪያ አንድ ከተማ ነው ያ አስመራ ልጆች ያውቃሉ በአክሪያ ከተማ እኮ እኔ ጎረቤታችሁ እኮ ነው ነበርኩ እንዴት ምንድነው ያፋታችሁ እንዴት የመሰለ ፍቅር 3 4 አመት ከዛ ተፋታችሁ ምናምን እኛ ግን እንደምንሰማው እናትዋ ነች ያፋታችሁ ብሎ ጠየቀው አው እሷ ነች አለው እንዴት ነው እስከ ታሪኩ ንገረን አለኝ እንዴት ነው የምታፋት እንዴ እንደዚህ አይነት ፍቅር የነበራችሁ ደሞ እናት መታታፋታለች እንዴት ነው ብሎ ሲጠይቃቸው ሲጠይቀው አምስት ሰዎች ነበሩ ምን አለ እንግዲህ እነ ልነግራችሁ ነው ታሪኩ ግን እጃችሁ መጀመሪያ ከፍ አድርጉት እስቲ እኔ ዱዓ ላረግልኝ እናንተ ደሞ አሚን ብሎ አላችሁ እሺ ብሎ እጃቸው አንስተው አሚን ልሉ ምን አለ اللهم يا رب علي እኔ እቺን ያማቼ ሙታለሽ እንግዲህ አማቼ እቺ ሚስቴ ነበረችው እናት ጀሃነም አስገባት ግን ጌታዬ እዛ አቡ ጀህል የገባው ፍርዖን የገባው አቡ ለሃብ የገባው አልፈልግም ያንሳት አለህ ነገር በዛ ታሽታሽ ያኔ በጣም ዝቅ ያለ ከዛ የባሰ ጀሃነም ካለ እዛ አስገባች አሚን በሉ አላቸው አረ ተው ተው እንዴት አሚን እንላለን እንግዲህ አልነግራቸው ማለት አልነግራቸው ተበሳጨው እኮ ነው ያ ጀሃነም ወላሂ አቡ ጀህል የገባው አልፈልግም አለ ከዛ በታች ካለ እዛ ክትት ታርጋት አለ አረባካት ትራገም ባክሙታለች እኮ አላህ ይርሐማ ብር ወላህ አላህ ላይ ይርሐማ አለ ተበሳጭቷል በጣም ከመወዳት ከምትወድ በጣም ከሚወዳት ሴት ስለለየችው በቃ ጭንቅላቱ ሰዓትና እንደዚህ ብሎ ተራገመ ይባላል እና እናትም አባትም ወንድምም ጓደኛ ምናምን ሁሉ ያኒ አላህ ይጣላለት ባልና ሚስት ያጣላል ተው ተው ተው ምንም ነገር የምታገኙት ትርፍ የለውም ወላሂ ምንድነው ባልና ሚስት ያጣላ የምትጠጣው ወተት አለ የምታገኘው ወርቅና ጨርቅ አለ አታገኘም ያአላህ እርግማንና ያአላህ ለዓናት ብቻ ነው የሚወርደው ናም ይሄን ካልኩ ይበቃኛል ኢንሻአላህ አሁን ወደ ትምርታችን ስንሄድ ትንሽ አንድ ሰዓት ሄደዋል ግን በቁም ነገር ነው ኢንሻአላህ ሄደው እሺ ትምርታችን ሄድና በደንብ ተከታተሉኝ ምክንያቱም ለሚመጣው ሳምንት እንድትመለሱ ባቆምንበት እንትን ነበር ሚመን يقعو منه الطلاق የሚጠልቀው ሰው ማን ነው እንዴት የመሰለ ነው ሚስቱ ነው የሚጠልቀው اتفق العلماء جميع العلماء اسمام مالو على ان الزوج بال ነው የሚጠልቀው لكن የሚጠልቀው لابد ان يكون عاقل بالغ مختار تمام እነዚህ ሶስት ነገሮች እንዲኖሩት ያስፈልጋል ጭንቅላቱ ትክክል የሆነው ባል ከአቅመ አዳም በላይ የደረሰ መሆን አለበት مختار ፈልጎ ሰው ሳያስገድደው ፈልጎ በፍላጎቱ አውጥቶ አውርዶ ይሆናል ብሎ መጠለቅ አለበት እነዚህ ከነዚህ ሶስቱ አንድ ከጎደለ ጠላቁ አይወድቅም አንድ هو الذي يجوز له ان يطلق وان طلاقه يقع قال نعم قال النبي صلى الله عليه وسلم رفع القلم عن ثلاثه ሶስት ሰዎች አሉ ያደረጉትን ነገር الله سبحانه وتعالى አይጽፍላቸው النائم حتى يستيقظ يتنيا سو كنقلف اسكمي ينسى يادرغو ان شاء الله زنا بيادرغ تنيتو ياله زنا بيادرغ ولا من كفر نجر بيادرغ تنيتوال ان وعن الصبي حتى يحتلم حصان اقما ادم اسكمي درس درس وعن المجنون حتى يعقل عند ابد دمو يعني تينا ما اسكمي هون درس انذي يادرغوت نجر اي ودقم معناتنو طيب وعن ابي هريره رضي الله عنه عن النبي صلى الله عليه وسلم قال كل طلاق جائز الا طلاق المغلوب على عقله يقول لك النبياتين تقلل بالك قال له يعني سكر ما لالوم يتنيا لالوم ابدا لالوم ويم دومو يعني شنقلاطو يساتا لالوم كل مغلوب على عقله شنقلاطو يساتا بمطط ليهون يشلال ማለቴ ለምሳሌ መጠጥ ባለፈው አቡ አኒስ ያለው ዑለማዎች ያሉት እንትኑ የሰከረ ሰው በራሱ ስላመጣው ስካር እንትኖ ጣላቁ መውደቅ አለበት አሉ። አንዳንድ ዑለማዎችም ኻለፉ في هذا ኻለፉ لكن كثير من العلماء ጣላቁ በእጅህም ታመጣው እንትን ነው አሉ። ስለዚህ በመስከር ይሁን ወይም በንጅ ታቀላችሁ በንጅ ኦፕሬሽን ሲያደርጋን ሰው መደንዘጃም ያርጉልን ተማም ወይም በድንጋጤ ይሁን ወይም በአንድ መድኃኒት አድርጎለት ይሁን በማንኛውም ነገር ጭንቅላጡ የሳተ በመርሳትም ሊሆን ይችላል በዚህ ጣላቅ ያወደቀው አይወድቅም አለ። وفي حديث اخر قال النبي صلى الله عليه وسلم رفع عن امتي الان امتي الخطا رفع عن امتي الخطا والنسيان وما استكره عليه ተሳስተው ያደረገውና ረስተው ያደረገውና ተገዶ ያደረገው እነዚህ ሶስቱም ያኔ الله سبحانه وتعالى يعني اي انت اي ونجلاتهم طيب واذا قال الرجل ان زوجتي علي حرام ما حكمه هل طلقم كن مستي لني حرام نش علي من من من تاسبالاتكم وندموش ان زوجتي علي حرام علماء ايش منالو قالوا لا يقع طلاق هذا لم يهنجر الا اذا نوى الطلاق الصريح يتيقال مستي لني حرام نش مالته طلق هل مالت نو او قال طلاق يتحسبال لا اني حرام يالكوت اني لليلا نو نجي لطلاق ادلم قال دمو من درغال 10 مسكين يابلال 10 قن يصومال ويم 10 مسكين يابلال قال چاله دمو 3 قن يصومال يعني كفاره اليمين باريا قالو دمو نصا يلال باريا يلم اهون المهم يمين نو ما ما مال نو انجي انتن ادلم. لذلك شوفوا في صحيح مسلم في حديث صحيح مسلم عن ابن عباس رضي الله عنهما قال اذا حرم الرجل امرأته فهي يمين كفارة فهي يمين يكفرها نا ملوالنا من لونا اسر كان يصومال ويم اسر مسكين يبلال ويم دمو 3 كان قال چاله معناتنا 3 كان يصومال انجي لسو حرامات تهون مالو. واخرج النساء عنه انه اتاه رجل سيدنا عبد الله بن عباس عند سو متانا من علاچو يولاچو انغدي ابن عباس كل غزي بتام يعني مياسقطانا مياسغرب طياقرو متالاچو عنده متانا من علاچو يا ابن عباس لو نعم اني جعلت امراتي علي حراما اني لمستيكو حرام ادركوات عليه. فقال كذبت وشتم واشتهل له ليست عليك حرام. فقال يا ايها النبي لما تحرم ما احل الله لك تبتغي مرضات ازواجك والله غفور رحيم. مستهمچنو حرام يمتهنو الله حللو نغر انت تحرمو نو لا واشتهل اني مستين حرام ادركوات مالت وشت نو لان الله سبحانه وتعالى يقول يا ايها النبي لما تحرم ما احل الله لك. نبياتشن مستاچو حرام نني القرباتم سن لا لمن دزي تلالها علاچو الله كنو سورة التحريم يتش مستي القرباتم بقالني حرام نج سيلو نبياتشن تساستهال اتبل نزي هالو يا ايها النبي لما تحرم ما احل الله لك الله بعرشه هنا حلال يا لو مست انت تحرمه الله تبتغي مرضات ازواجك والله غفور رحيم. طيب اذا مستي حرام نش لني ياله يتيقال طلاق نم تفلقو ويس ليلا نو لا طلاق الفلقم كانت طلاق ادله. طيب الطلاق بالكتابه بالجوال بالرساله بالانترنت كله يقع عند سو بصحف ارغو دبدابه طلق ياله بلو كلاكلات ወይም በጀዋል ሜሴጅ ከላከላት ወይም በሪሳላ ወይም በኢንተርኔት ያኒ በፓልቶክ ይሁን በስካይፕ ይሁን ወላ በኢንተርኔት እንትኑ ምንድነው ትሩ ቻቲን ይሁን ጠልቀሻለሁ ካለ አላጡር ሁሉ يقع الطلاق. ከዛ ከተሉ الاشهاد على الطلاق ስትጠልቅ ምስክር ያስፈልጋል ወይ ካላስ መስከር ከጠላቁ ይወድቃል አይወድቅም ወንድሞች ይሄ ነገር ብዙ ነገር የምትሰሙት ነው ግን ብዙ ሰዎች የሚያሳሳቱበት ነው ሲጠየቁ አያስፈልግም ያስፈልጋል እክ እንደመጎቶ የሚማጎቱ ፍርድ ቤት እንደዚህ ነው የሚያረጉት. لكن العلم علم علم ከነቢያችንና ከቁርአን ነው የሚወሰደው. ተመልከቱ እንግዲህ አሁን የሚያጠራጥራችሁ የነበረው የምትጠይቋችሁ ጥያቄዎች የነበሩት ሁሉ አሁን የተመለሱ ናቸው. ስለዚህ አንድ ሰው ጠልቆ والله እኔ ብዙ ጊዜ ነው ተጠየቁት ባሌ እኮ ጠለቀኝ ግን ሰውን አላሰማም ያኒ ምስክር አላደረገም ትለኛለች خلاص ባላ ባደርግም ተጠልቀሻለታለሁ اذا الاشهار على الطلاق ذهب بعض الفقهاء من السلف والخلف الى ان الطلاق يقع بدون اشهاد على مسكر طلاق يودقال لان الطلاق من حقوق الزوج من حقوق الزوج طلاقكو يراسو مبت نو كفلغا يطلقال كفلغا يطلقم مبت نو حبت نو ملك نو ولا يحتاج الى بينه كي يباشر حقه ينين حق لمثاله لمثاله جماع جماع يعني حق نو ادلم دي سوچو نو ايون يجو تملكتون جماع يادركون عللم يعني مبت نو هنا كفلكو جماع ادرقالو كفلكو توالو كذا هلا فتحتالو مستين طيب ولم يرد عن النبي صلى الله عليه وسلم ولا عن الصحابه ما يدل على مشروعيه الاشهاد فرض نو اشهاد شهود ما ادرك فرض نو يميل لا كنبياتنم يلم كصحابهوچم السمانم يلال طيب وذهب بعضهم ايه بزع علماء شيء النجر قالوا ليلوش علماء منالو ذهب بعضهم يجب الاشهاد لقوله تعالى فاذا بلغنا اجلهن فامسكوهن بمعروف او فارقوهن بمعروف واشهدوا ذوي عدل منكم ستطلقنا ستملسوا ويمنكح ستاسروا يعني مسكر ادرغو بلا نجر الله سبحانه وتعالى والخلاصه اتقالاي علماءቹ ጠቅላላ يعني ጭምቅ ያለና ትክክለኛው ሐሳብ ምን አመጡ ان عدم الاشهاد مكروه شديد الكراهه يعني مسكر على مارق يتطلا نو ግን ኒካሁ ግን ይወርዳል طلاقو يወድቃል على طول شهود بتارغم ኒካሁ ይወርዳል طيب النساء اللواتي ليس لهن عدة تعتدها هو ودليل اغبال عدة يللات عدة يللات سيت كتطلقت عدة يللات 3 ناتشو اوكي يهن حفظواچو المطلقه ثلاثا وسوست يتطلقچو المطلقه قبل الدخول يعني نكاح تاسرو سايغنانيات يتطلقات المطلقه بالفداء غنزف كفلا نكاحون يوسع يافرسچو ويم طلاق غنزف كفلا طلاق ياغنيچ سو እነዚህ እንትኑ ዕዳ ምናምን አያስፈልጋቸውም አሉ። እሺ ወደ ሌላ እንሂድ። ህክሙ الطلاق الرجعي طلاق رجعي የሚባለው እንዴት ነው? ተመልከቱ እንግዲህ طلاق رجعي አለ طلاق بائن አለ يعني طلاق ጠልቀሃት ልትመለሳት የምትችለው طلاق ለዘል ዓለም የማትመለሰው ሴት አለች። እሺ طلاق رجعي መጀመሪያ ምንድነው? الطلاق الرجعي يقول لا يمنع الاستمتاع بالزوجه كطلقات يميغرمو اون عندنا سوت انديت يطلقات سوت غنانيات الله بلو يچقاچقو نو ادلم يطلقات سيت جن يسغاغنيس لتارك تشلاله كسواغا اديس نو اون ادلم لنانته اديس يمسلنيان او زاري وندماچن عبد الله لمستو انتي طالق قالت شي اهون سنت غزي نو عدا متارغو 3 يور ابابا اسكمي متات ويم 3 طهار سلم اسكمت طهار الدواء ببيتو بزا بابلچبت بيت قچ بلا اسوم ازا قچ بلو 3 طهار ياسلفالو بزي وسط ليغنانيات يچلال انديت يغنا اندي ታዲያ አልፈታማ ከተገናኘት አልፈታተም ፈታተው ንከሐውርደዋል ፈታውታል خلاص እንዴት ይገናኛታል طيب ይገናኛታል እንዴት በنيه الرجعه ብሎ ይገናኛታል በቃ አንድ ሳምንት ቆይና በቃ እንደዚህ ልክ እንደ ህፃን ይሆናል አንቺኮ ምናምን ምናምን አንተ ነህ እንጂ እኔ አንቺ ነኝ እንጂ እኔ እኮ ዳለው አንቺማ እንደዚህ እንደዚህ በቃ ቀፍ ያረገትና خلاص ወገን መላለስ ብለው خلاص جمع ادرك አለቀ ነገሩ ተመለሰ اذا يقول الطلاق الرجعي لا يمنع الاستمتاع بالزوجه لانه لا يرفع عقد الزواج عقد زواجكو አለ فراق ነው የተገኘ እንጂ ተመልከቱ በጣም ልዩነት አለው ፍራቅ ተገኘ መለያየት ተገኘ ኒካሁ ግን አለ ولا يزيل الملك يعني مستم هنوان سماي النمرت بتطبق كني موسدات سو يلم بتطلقاتم اسك عدا درس ولا يؤثر في الحل يعني اني بقى جمدو تبط سوال بيه منم سو متنتن اياتشلم فهو وان انعقد سببا للفرقه الا انه لا يترتب عليه اثره ما دامت المطلقه في العده بعده اسكالت درس በማንኛውም ሰዓት እኔ በቃ ተሸክመ አልጋላስ አውጥቼ ጅማዕ ላርጋት ይችላልው ግን በንየት الجማዕ በንየት الرجዓ يعني መልሸሻለሁ ብዬ በንያ ቢሆንም በልቤ خلاص መልሰ ተመልሳለች ተመልሰሻል ብዬ ባሰማት በጀሯ ጥሩ ነው خلاص ተጣልተን ነበር ተመለስሽ ብሎ ጅማዕ ቢያደርግ እዲን it is one second ወንድሞች جماع سيادرغات راقوتوا من امناوطتو ياو غنا جماع سيادرغ ملسش اللهكو بيل خلاص تملسش مالتنو تمام فاذا انقضت العده لكن سوستور ويم سوست حيض سوستور ابا كلفه جن ولم يراجعها بزي سوستور كالملسات بانت منه جمدو اهون تبتس خلاص جمدو اهون تقرطوال اجنبي يانش لسو ፊቷም ለማየት አይችልም ሊያናግራትም አይችልም እሱ ቆሞ ያለ ሆዱን እየተቆረጠ ኢብራሂም ስራጅ መጥቶ ሊያገባት ይችላል እንዴ ፈርቁ አንድ ቀን እኮ ነው ትናንትና የሱ ነበረች ዛሬ ሌሊት ዒዳዋ አለቀ ጧት መጥቼ እኔ ላገባት ይችላልው ዒዳ ነው የሚለያየው እንጂ ኒካህ በመወረድ አይደለም ወኢዛ ካነ ዛሊከ ከዛሊክ فإن الطلاق الرجعي لا يمنع من الاستمتاع بالزوجة وإذا مات أحدهما ورثه الآخر بعداو جزي سكموت تورسالج سكموت تورساتال ما دامت العدة لم تنقضي ونفقتها واجبة عليه بزي سوستور يالنو دمو هلو يبيت نقر بزام يامتال من يامتال مقيم متال كرايبيتي كفلال الجوتشو منامن هلو سنو هلا فنن ويحل مؤخر الصداق دمو يال ستات صداق انت المهر كالا دمو يستاتال انقضاء العدة عدة وكالك خلاص لما اجرس اسلم الليايو مهروان ستو خلاص كبت وطالج يا الله يهنا قر بنترو هني بترو من رده سو ترو سلامنا والله العظيم يهنا قر ماوك اللبنو بتلي اند بالنا ميستي يهنا قر ماوك اللبن والرجعة حق للزوج مدة العدة عدة واسكم التجارس دمو رجعتو مالت متو عند بمتو يبالي يوم ابتنو وهو حق أثبته الشارع الله سبحانه وتعالى يصدق أو نقرنو ولهذا لا يملك إسقاطه إني رجعي مبالو نقر كي جوتو على مالتم أي تشلم الله يستو أسول يسلك أو أي تشلم فلو قال مثلا لا رجعة لي اني مملس ما الفلقم كالي لا تفلق اللهن لوالن كان له حق الرجوع عنه الله ودانتيات أبك أونا ودانتيات أدك أو حق سلوهن كفلق رجعة تبل لكن يني أدلم اني راسي أنسي شو تمام يقول سبحانه وتعالى بزي قدامين إلى الله سبحانه وتعالى وبعولتهن يعني أزواجهن مارثنو أحق بردهن في ذلك بالو تشاتشو لما ملس متو بمتو يعني مبتتس التواتشوال وإذا كانت الرجعة حقا له انقدي يما ملس قداي يراسو مبتنو كالن الله أكبر فلا يشترط رضا الزوجة يهنقر كسيتوتشو بزونو يتقلان يهنقر والله اني يعني عندكن ለጉምኝት ቢየ ወደ አስመራ ሄጄ አንድ ቦታ በቃ መሳበልተን سنጫወት ሴቶቹ ወንዶቹ ነበሩና እንደዚህ سنጫወት ምናም እንደዚህ አንዷ በቃ ዛሩዋ መጣ በቃ እንደ ዛርብ ሆነች በቃ በሻቀች ተናደደች እንዴት እኔ ሳልፈልግ ልመልሰን ይችላል የኔ እህት አልኳት شرعي አንቺ ነው የኔ ነው ወይስ ያአላህ ነው ያአላህ ነው አለችኝ طيب ፈታኝ እኔ ሳልፈልግ ይመልሰኛል نعم الدواء اسك عداش سلاله سلاله لك يسو مستنش الكوال انديت يسوم استتلني عليه فتاني كو فتاش مالت قمدو التقرطم لقزيون تلاياتشو ادل ستاتشو الله سبحانه وتعالى سوستور علاتشو بزي سوستور قزي نا كملسش يسوم ابتنو بات فلقيم ستوى الوات اللي مالتش بكا. وإذا كانت الرجعة حقا له فلا يشترط رضا الزوجة ولا علمها حتى بات سمام سبحان الله اسكزي درس نعم سواد سباني اللي تشوز أن تنزيهن الرجع بي اللي هو بالحال لبتشاهو وين هو التقادني اللي هذا اللم ايش رأيكم من مسلاتش والبملسات والله ترونه يلوها انقري ملشات اللي كالك تملس عليك السواء انقري ازا ما شاء الله يتزقاجتنا وليلا سون دي عقبات أن سوتا عليك ما شاء الله الله قنشون دي ترون والله كنفروا بقى يسبر كان لزي أهم بيها قبان إياليك لك سوات تملس عليك بأمريكا هنا أمريكا هنا باليو ملسواتا اسكزي درس بتقام تنكارا نقرنو إذن إذا كانت الرجع حقا له فلا يشترط رضا الزوجة ولا علمها ولا تحتاج إلى ولي لملساتهم ولي أمر أسفلقاتهم من أسفلقاتهم فجعل الحق للأزواج لقوله سبحانه وتعالى وبعولتهن أحق بردهن كما لا يشترط الإشهاد عليها مسكر ما أسفلقوا مسكر كالد الرقية تقولونه على مسكر رجع بيان له كالد مو مكروهنه يتتألانه لكن رجعي يودقال وإن كان ذلك مستحبا يعني مسكر ما رق يتوددنه انجي فرداد الله خشية إنكار الزوجة يا تشميست قالت لك أنيم الملسنيم انداتل مسكر بالتارق لان تطورنو مكنياتهم أنت فتحت هذا الله الدواء ساتشارس فتحت قن سوال سمام سوا سوستور كادر رجج ويم سوستطهارة كتشارسج أن دقوب استامت أنا تقابل لك انتي ميستي أكونج انتي فتحتكو سوستور على فيلا لا رجع بيالهو على لن يمتلع لك واندم من تلع لك بزي لا استقبو بزي اوكي ابو انيس عندي تاقبا شي عندي تاقبا انا تتعلو بسوستور فتت انا تثوات حيدي كذبوها لا سوى من تسيكر ادوا سيكر رجع بيالهو علي لو قادو نيوشن دي زيالاش ويم راسو اندزي رجع بيالهو علي كولت سامنت بوهالا ليلا بالا غنيت لما قبات ستل اتاقبي مستيانيش لاتال اندي تلق كاني اني رجع بي الله السمهو تلالج من تلاله وندب ونتوال سمهجم ويم سمتا قالو لما نتش لالج سلما تفلق السمهو تلالج ازي لاي من دنو مياواتا وندب سيصافو لي ازي لاي هلتاچو مياستارقاچو من دنو سيصافو تاريخو كغباچو مناجر ايش مناجر مناجر ايش مناجر سكس ارى غدودو فلا الغباچو طياقيو ما نسو يغباو يلم مسكر يا جماعه مسكر قادي ادلم قادي اني اهوكم مثال يسطاچو شي ابو انيس عندي سيتا غبا الكواچو سيتوا سوست ورك عبرو قيونا تلقات انا كولت ور بهالا ملسكوات عليه اشي ويم فتوا لاي بتملس شالنا رجع بي يالهو عليه ويم بتشاون هونو رجع بي يالهو عليه اهون ادوا ستا سيالك ليلا سوا امتتال تاقبات فلقالج انقدي جبدو ابو اريس متانا مستيناش التاقبي ملاتال عندي يفتحين سو دمو من اقبه تلوالج رجع بي الله ويلال رجع على الكنيم تلالج سمتا لي هون يشلال سات سما من هون يشلال ابو انيس هون ما انه مياستارقو اني رجع على الكنيم بلا بتاغبا كابو انيس هون ميكراكرلت مندنو السماچم سوا سمتا لتهون علوم بلالج ينو طياقو انت مدنو الغا يا اخي من امطاو الغا زي هلاي مدنو مياواطاو ابو انيس مياواطاو مدنو مياغلاغلو كزي شجر مسكر نو وندموش من الگا من الگا تلالاچو مسكر كالو ودزاه ودزاه لتلات تشلم مسكر كاليلو جن أراس كم تدرس لتماغو تشلالج ونتوانا ودمو السواسات سما رجع بيالو هالي الزيلاي ما مسكرو بتقام تلك قبنا قري هنا للزيلاي على كل حال لانت يترفه لانت يقوده مسكر ما رقو فردا دلم جن مسكر بتارقنو يتوددي لانت متقم السنو. طيب وتصح المراجعة بالقول دمو رجع بيا له مالت بك ألم يهونال مثل أن يقول راجعتك وبالفعل بتقبارم لهون الشلال مثل أن يجامعها يقول لا شو هنا ونقدر رجع مالت بك قال راجعتك بلو زنبلو وطولي هوني الشلال كذا ويم دمو بتقبار يمت أنا دبس بس أرجو سام سام أرجو من آمن أدرجو إن أنتم ترجو شيطانوش إن أنتم ترجو أدرجو جماعة سيادرج سورة سور رجعناه شيء سورة سور رجعي بلال إن العلم أوكي كذب هلا رجعتك بالفعل مثل الجماع ودواعيه حتى دواعيه قالوا حتى دواعيه يعني إيش معنى دواعيه جماع مالت ولت بلت سجنانيونه دواعيه مالت مسامك اف منامن ورمين مارق منامن دنتلوت يهم راسو ان دجمعنا متاسبو مثل القبلة والمباشرة بشهوة. ولكن يرى الشافعي الامام الشافعي قال من يلالو ان المراجعة لا تكون الا بالقول الصريح للقادر عليه ولا تصح بالوطئ ودواعيه من القبلة ولا المباشرة بدون قول. سيدنا الشافعي قن منالو اشي جامعها من ما دلم لكن هلت تبلتو كما قنانيتو بفيت رجعي بيالله بل ينو الكواتشو بجمريا انان تاهون يهونا البلاتشو زنبلاتشو دبري ودفيتا تيدو تنكاك بلاتشو يمياواتاتشو ادرقو لتملسات تفلق الله عدلم اشي انا راكو تواصل ايه دس لالك جمع تفلق له أو خلاص الدواء كلا لك أي جمع أدرقات قن كذاب فيت عندك السنزر لا رجع بياله هو بلد السلام عليكم خلاص يا آية كتم إن كهله يعلم خلاف بتوتع رجع بياله هنا نيست النتنيا ثلاثة له خلاص إيش إيه من بلال طلاق رجعي. طيب طلاق بائن بائن مالت رجع إلى اللو مالتنو ينقسم إلى كبرى وصغرى مستهن لما ملس يمات الشلبت طلاق بائن بانت بانت مالت قمدو تقرت إيه لتملسات الشلب قن طلاق بائن يه انقدي دا تياك ايك أربال بتام قنجو تياك انو طلو تياك انو أسفل لقنو طلاق بائن بهولتي كفلال بينونة الصغرى وبينونة الكبرى إلو تال سيتوش بدم بيهن ماوك ألب باتشو يهو تاتشو عند ركنو أن بينونة الصغرى وهو ينقسم إلى بائن بينونة الصغرى وبينونة الكبرى وهو ما كان بما دون الثلاثة بأند تلاقي تلكات عدوا كلفة بانت بينونة الصغرى ولت طلاق يطلقات الدواء ساي سالك كالمرلسكات بينونة الصغرى ولت ان بينونة الصغرى مبالو من دنو اهو طلقهات الدواء علقه ساتملسات بانت منك يعني كانت هدش تليش خلاص بتملسات تشلم ولتنيا كطلقاتم اندزي لتملسات تشلم عدوا كلك أمرتين وهو ما كان بما دون الثلاثة وبائنة بينونة الصغرى ولكن بينونة الكبرى وهو المكمل للثلاثة بصوست صوست زي كتلك كاجن لزل ألم اسكيوم القيامة تم اللسم للاك على قباج وليونة من دنو الطلاق البائن بينونة الصغرى وكبرى ليونة من مسلاتشو بينونة الصغرى يزيل قيد الزوجية بمجرد صدوره عند سو بينونة الصغرى من لو تقلقات زنبلو تقبقات اسك سوستور كذا بانت خلاص تتكوسك يلتشم كسو ششش مالتنو قن عند ادلالو لمن لساتي تشلال بعقد صحيح بمهر صحيح بولي أمر بالشاهدين لمن لساتي تشلال ينو ونو لينتو بينونة الصغرى وبينونة كبرى لينتاتشو هنو الشيء بمثال لستاتشو فاطمة وفتحية يا فاطمة بال محمد نو محمد تقلقات ان دايما لسات سوستور ويم سوست اهرا زمبلايات عدو اللقة بانت بانت مالت خلاص تليش كسوا لما ملس بل سماينا مريت بيتابك لما لسات هاي تشلم انديت ملسات هال خلاص عدو اللقة لما لسات يميفر يمي تشلو من دنو كابات وات ايوكو مهر كفلو عدس عقد ارغو ولت شهد ادرغو ولي امر ارغو لك مجمري عند اقبات لما لسات اتشلال قن ازيه لاي الفلقم كالك هتفلقم ويم اينيه جبك كالكو ارى ابراهيم سراج متان دي السونا مشالين كالك مع السلامة ابو انيس تلوالك بعيدة اللش قن هنا ما لتات اتشلم ملس ششال له تم ملس هالك ينورين دتو اما بينونة الكبرى تلقو بينونة قن سوست قزي كنت ألقاك لا بمهر ولا بولي أمر ولا بعقد صحيح ولا بشاهد بمن تأمر لملسات هاي تشلم يمي ملسات آقبتا كتفتاك بزاو إهنو لين نتاكو ونتو إذن سوست أين الطلاق ألماتنو طلاق رجعي بينونا صغرى بينونا كبرى نزي سوستو أتارتوي من أقرين ما نو أبو أنيس نو مسيهام نو مسيهام نج أمة الله نج يلا ما يكسرنا طلاق رجعي طلاق بينونة الصغرى بينونة الكبرى نزي سوستو يلا ما يكفر البل أستاذ عندنا رجعي مي بالو سويو كفتات بهالا إدعا سايالك بيتوست إيالا رجعي بيالو ويمال الشيشالو كالة عما قطالي تشلالو هولتان يو دمو عينة السكرة يمنلو لمسالي سويو فتوات إدعا سوستور عالقو باند فتوات مالتنو إدعا عالقو وداباتو كتملسج ليلى ملسو لما تارك ويم لما أقبح كفلقة كاباتوا كندقنا تأييكو تنكفلو يمي قبعون كفلو ملسو ما أقبحت يمي تشلو نيتانو سوستنياو دمونا وانناونا تلقو ويالوت عينتو كبرى يمنلو دمو بسوست كتقلقات يا كبادونا هلتنيا اسكمج الرشاون بيهون يما تمال لسبت هنيتا من لو فتشينو استاذ قدي هونو ليلوش كالاتشوش امروبت والسلام عليكم ورحمة الله وبركاته قزي يتقلقي بسوستما تقلقتو بثلاثة كالي عندم لتاسي بيشلال سوستم لتاسي بيشلال نا سوست قزي يتقلقات زاري يتقلقات كان دامت بوهلا تقلقات كان دامت بوهلا تقلقات سوست غزي كتلقات يهيشي خلاص تسبروال قانو وينسراو تسبروال هون يعني من دنو برشكو كانك اي هون مكانو برلي كانك اي هون مكان خلاص قلق اي نقر اند ادل هون السوات تقبك ليلا سو موتو كاقبات اديس ملف اديس فايل كفتو كتملسو نونجي يهيشي اتملسو كبرى ابلال تلقو طلاق بينونة الكبرى شي والصغرى اندسو هونو يما ملس ادلالو السو من دنو مانين يوم زاري تقلقات سوستور عالقه خلاص ودبيت واحدهج لما قستو هيدو ادس عقد ارغو لملساتي چلال هذا كبرى وهذا صغرى وهذا طلاق رجعي يبالال طيب كذا قطلو من يلال وإذا كان مزيلا للرابطة الزوجية فإن المطلقة تصير أجنبية عن زوجها فلا يحل له الاستمتاع بها ولا يرث أحدهما الآخر. إداو كان لك وندموش أتورسو ما يورساتم خلاص أجنبي أجنبي هنا. وللزوج أن يعيد الطلقة طلاقا بائنا بينونة صغرى إلى عصمته بعقد ومهر جديدين دون أن تتزوج زوجا آخر. للا كلا قباتش درسونا لترون بلو بقى مهر كفلو عند أدس لها قباتي شلالي صغرى ببلال. وإذا عادها عادت إليه بما بقي له من الطلقة من الطلقة عن دنياو يتألقى هتاسب على اندموش هون أني مسين تألقنا سوستور الملس كواتم باين هونيش وربيت واحدش كان نسامن تويم كأسر أمت بوهالا كتغنانيان عدس عقداريجي كاقبهوات يا درو يتألقوا طلاق عند تتاسب عليش هون كتألقوات هولت هون عليش أترسام إن شاء الله كما توأمت بلاي تغنان تاتشو بملسات عند طلاق ندودك انتن يتاسبال سوست غزي طلقات جن ليلى اغبتها كتفتاشنا ودزي كتملسج زيرو نو ليلى طلاق يلاتم سوست طلاق ايبان فرسوال السو ماموتوال خلاص ليونتو ايتاچوال اندموج تلك ليونت الله سوست غزي طلقات اندغنا كغبات طلاق الله يميبال مكنات طلاق سوسو القوال خلاص اهو ود زيرو تملس معناتنا. طيب حكم الطلاق البائن بينونة كبرى بتلقوا يا سوست غزي تطلقتش من دونه حكمه من بلنا الطلاق البائن بينونة كبرى يزيل قيد الزوجية مثل البائن بينونة الصغرى ويأخذ جميع احكامه الا انه لا يحل للرجل ان يعيدها الا ان تتزوج زواجا او نكاحا صحيحا برضاهما ولتم تغنايتو كتغابو كذا بفلاغوتو كطلقات لتملس تشلالچ. اشي اهون عند انتن چمرنا كذا ناقومال ان شاء الله. التفويض والتوكيل في الطلاق يي نغر وندموچ اني من نغراچو نغر وندموچ اهتوچ بدن بسموني ادغنيا نو بتام ادغنيا انداو كاهون بفيتم سمتاچو يماتاقوت لتون تشلالچو. እሺ ለናገረው ወይስ ለተው ወንድሞች ለበለው ወይስ ለተው እንግዲህ አደገኛ ነው ለእናንተ ወንዶች. እሺ ለናገር ከፈለጋችሁ ሴቶቹ ጆራችሁን ሸፍኑ እንዳትሰሙት በእውነት በእውነት ጆራችሁን ዝጉት ወንዶቹ ብቻ ይስሙን. በሸርዕ እንደዚህ አለ እንደ ወንድሞች የለም ግን እውነቴ ነው አደገኛ ነውና በደንብ ስሙት. እስቲ ምን ይላል መሰላችሁ التفويض والتوكيل في الطلاق ሴቶች እንዴት ደስ ሊላቸው ነው ዛሬ والله. الطلاق حق من حقوق الزوج طلاق መቶ በመቶ የባልየው መብት ነው. فله ان يطلق زوجته بنفسه የሱ መብት ከሆነ በራሱ ሊጠልቃት ይችላል. وله ان يفوض في تطليقها ايا كان حتى نفسها ينو انغدي ادغنيا ويهونو اني راسي لتلقات تشلاله كفلكو ليلا سو موكل تشلاله حتى اسوان موكل يشلال مستي. نعم اني لتلقش خلاص وكيشاله كفلكش راسشن تلقي كالكوات انا طالق كالش خلاص تهدالش راحت يايهو كونو سيتوچو يساقو ناتشو اهو بدستا بطام يساقو ناتشو. لدغمو الطلاق حق من حقوق الزوج يسو يوم ابتنوالو فله ان يطلق زوجته بنفسه وله ان يفوضها ويمستون لموكل الشلال ሚስቴ ከሁን በኋላ ፍቃድ ሰጥቼሻለሁ በፈለግሽው ጊዜ ወይም ደግሞ አንቺ ራስሽን ልትጠልቅች ያለሽ ካላት በአፍዋ ተናግራ አታቀም በአፍንጫዋ ነው የምትናገረው ከዛ በኋላ ዊንግ ዊንግ ዊንግ ዊንግ ባፍንጫ ነው ባፏ አትናገርም ምን አባት ትፈልጋለህ ደሞ አሁን ምንድነው አንተ ዘይት አምጣል ካላመጣህም እንዴ ጣለቅ ትላሃለች ወይ የለው والله አታርጉት ወንድሞች የመፍት ቢሰጣችሁም አታርጉት እንዳትጠፉ አላህ በህክመቱ አላህ በትልቅነቱ በእውቀቱ ጣላቁ በወንድየው አፍ ያደረገው ምስጋና ይድረሰው لكن انت مبتون اطفالهو كالكل سوا استاتي هونال تمام اشي استنقتل من الى العلماء تشو وله ان يوكل غيره في التطليق لو اندمو لاباتو وكيه الله كفلك تطلقات بمالنيوم غزي تطلقات ليلا يشلال والتوكيل لا يسقط حقه لكن كوكلات ويم وندمو كوكله يراسون راس السو راسو متطلقو دمو ايفرسم እኔ ለምሳሌ አቡ አኒስ ለዋለው ምስቴን ለመጠለቅ መብት ሰጥቻለሁ ወይም ደግሞ አንቺ ምስቴ በፈለክሽን ጊዜ ራስሽን ጠልቂ ካልኳት እኔ በፈለኩን ጊዜ ለመጠለቅ የሚከለክለኝ ነገር የለም ያኒ የኔ መብት አይፈርስም እዚህ ላይ تمام لا يمنعه من استعماله متى شاء طيب وصيغ التفويض እንዴት አርጋ ነው የምትወክለው አሉ በሶስት አይነት ነው የምትወክለው تقول اختاري نفسك ثلاثه الله راسش مرجي كنينش ويس اتفلقم كني والله اني الفلقم راسين طلق يالله قالش خلاص ويم دومو ليلى ابابال الله امرك بيديك يانت غداي يانشي غداي باجيش ستتشو الله باجيش علنا ندفلق شارقي ثالثا طلقي نفسك ان شئتي انذي ثلاثه كاله كثلاثه عنده كاله يطلق مفتو تسطالچ تبالالچ كما فعل النبي صلى الله عليه وسلم نبياچن يهن نجر ادرغوكو بالفو سام تساو سالاچو ايات التخير خيرهن يعني ساء النبي لسنك احد من النساء يالو نبياچن اندورال تقطم اند هبتاموش انورن چوما ابلان طروب لبس ستن بلو سنتن سياكورفو نبياچن اندور تليوباچو ادلم اندي ከአንድ ወር በኋላ ሰይድና ዑመር መጥተው ሲያስቀዋቸው ተሳውሳላችሁ ከዛ እያንዳንዱ ሴት ሄዶ አስመረጣት ይሄነው እኮ በእጇ ጣላቅ ማለት ይሄነው አንቺ እኔን ነው የምትፈልጊ ወይስ አዱንያ ነው የምትፈልጊና خلاص ማህርሽን ልስጥሽ ተመቱዕ ልስጥሽ ትሄጃለሽ አላት እንደድል ሆነ ግን ሁሉም ነቢያችን ነው የመረጡ እንጂ ካልመረጡ ተፈቱ ማለት ነው خلاص ينو اختيار مالته اختلفوا لكن علماء شو بمد انه يختلفوا بمد انه يتلاعيوا علماء شو اختلفوا اذا كان التفويض جار طول الزمن ام هو لذلك المجلس فقط زي لا علماء شو اختلفوا طلاق بايجيش ادرقيو الله يميلو سو لزاق زينو تقمطوا ياورو كذا يتكتقمطوا بات ተነስተው ያንዳንዱ ባልናሚስ ወደ ስራቸው ከሄዱ መፍት ያላተም ወይስ ለዘል ዓለም ነው የሰጣት እዚ ላይ ኺላፍ አደረጉ ዑለማዎቹ اختلفوا اذا كان التفويض جار طول الزمن ام هو لذلك المجلس فقط فاذا تفرقا من المجلس ليس لها ذلك قالوا حسب نيته يالو مفتيهم من متى عند نياو نو قالوا او حسب لفظه ويم كان نغاغرو يفردال انديت لمثاله اذا قال اختاري نفسك او طلقي نفسك الان اهون ما بتسطش يالو نفسشن طلقي ويم نفسشن مرقي وانين تين قالات لذا غزي بيتشا نو فهو لذلك الوقت فقط ولكن انيك هم بهالا يطلاقو مفت ستتششالو ندفلك شارقي قالات كن كفت نو ابرو اسكالو درس باجوا يطلاق مفت علات معنات نو وقالوا يحق للزوج ان يفسخ التوكيل متى شاء يدمو عند مربط نو باليو لتتطلق حق سطات مفت سطات كن ከሶስት ቀን በኋላ ተጸጸተና ወክልናው ለመነጥቃት ይችላል ራስሽን እንድትጠልቂ ሰጥቼሽ ነበር አሁን ግን አፈረስኩት ይላታል يحق للزوج أن يفسخ التوكيل متى شاء. طيب ليه لاس منالو؟ وقالوا أيضا ممكن يطلقها هو أيضا حتى لو كان الطلاق بيدها. نعم يهبلنال. وأخيرا الوكالة تبطل إذا وطئها بنية الرجوع. تملكت قدي السوء ما بتستات تقلق إي نفسك يالات تقلقت كالج شي فتا والله دينكو اندي تفصيل اندي اندي اندي اندي بكا بتنتن لأنه أرغون مياس ردا الشي محمد لفتحية منالات ينميست يتقلق ما بتسات اتشال له بفلق شوك أن تقلق إنك فلقش ألات سوستك أن قويتشنا أن الدداتنا أنت تقلق عليكو ويم إني تقلق كانت تقلق نيني عليكو تفتو على تفتو من دموش تفتو على التفتو بس تات ما بتتقلق أشو تفتو سو يوغن بتقبل هنو عند سات قوينا كفرغو جمع درقي تملسج تملسج كذا هلا من هلا كهم بهلا لما تقلق التشيم أفرشو الله إلا تال. يا أخي عجيب والله إيه نقركو عند الشطرنج يمتش أوتوت عند أنتنو كوشينج نو منا من يمتش أوتوت عند زي بالتحفز تكون ده تقول نبر والله ده سكون ميلو نا يطلق ما بتسدته سيتوان قري صبري لا تمنا عالق رن بلا تدرس تاس تاشق عند زي ست وزاوز عند زي سويه ده مو كس كذا كسوي بلت قبل هنا ونا كان ساعة بوهلا كفارجو القلا ينتفو بقى جماعة سيادرقات تملسج كذا قطلو انقدي اندزي تلاق يمتشعو تبجع المسالين يم تلاقو يني مبتنو كهم بولا تلقات شي ملاتر اذا وطيئها بنية الرجوع اشي اهن ونموش انهو توش يسعفونات شو لياسمونو هلو يالكوت نقرهن ان شاء الله لياسمونو انه بزو احكام شرعية انو يالكوت كزيه بلاي كرزمي تأمي اللوم ليازمون رزم ولا هونم فكه بلانا المرزم يلبتم حقنا دم بس لهونه دبلقلك بلو اندائم ما تابن اسكهون درسي الكوت يبقى قال هلت ساعة سالها سارفنو يتناقر كوت 9 كلوك جمركو كزات ياك امنا من عند 45 minutes 50 minutes نبر اهون يعني بيانس عند ساعة كامل تناقر كو يزي عند ساعة استمهرو مانو سامرايزي يادرغي عند تلمدو يمي نقران إلا الله ما يكفري والله أعلم صلى الله على نبي. السلام عليكم ورحمة الله وبركاته. جزاكم الله خير خير الجزاء أستاذ. بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. شرشا له يالو نبر قل بما شرشا لي تقارت شرشا شنو أستاذ ويس مايك وركوا شنو شرسوار مسلاً يعني. أوكي إن شاء الله. استاذني كويش أنا جباهوت. يوم أشار الشا من أربعة أسرع أمس دقيقة هاي دقيقة بيشانو يتكاتب تلقط. كسوس تاينت تلا كويشنا كذا دمو سل يوكالاو نجار. سلوس بيشار نجار ويس هولندر سامرايدي ميارا غلاش تلقط. كده راسك بس لكاتل استاذ. اوكي ان شاء الله. بسم الله الرحمن الرحيم. ثلاث عينات طلاق على بلنال طلاق الرجعي طلاق بينات الصغرى وبينات الكبرى. ترى الرجع من دونه باليو ميستون كفتا በዚህ በዒዳ ላይ ያለች ማለት የሃይድዋን ቁጥር እየቆጠረች ያለ በመሃል ላይ ተመለሰሻል ካላት ወይም ደግሞ ጅማዕ ካረጉ ትመለሳለች ማለት ነው ይሄ የመጀመሪያው ጠላቅ ረጅ ያለ ነው ማለት ነው። ሁለተኛ በእምነቱ ሱግራ ያለው ባልየው ሚስቱን ይፈታና በዒዳ ላይ ያለች ሶስት ዒዳዋን ትጨርሳለች እና ሶስት ዒዳዋን ከጨረሰች በኋላ ሶስት ሐይድ ማለት ነው ከዛ ሷ ትጠፋለች ወይም የለች ምን ይባል ከዛ ሱ ለመመለስ ከፈለገ ሊመለሳት ይችላል ግን አባቷን መጠየቅ አለበት ወይም ደግሞ የሷን ወሊ ቃዲ መኖር አለበት ማህር መክፈል አለበት እና ሁለት ምስክሮች መኖር አለበት ልክ መጀመሪያ እንደሚያገባ አርጎ ሊመለሳት ይችላል ማለት ነው ሶስተኛው በይነቱል ኩብራ ያልነው ይሄ ባልየው ሚስቷን ከጠለቃት ሶስት ዒዳ ከቆጠረች ሊመለሳት ከፈለገ እሷን ሌላ ሰው አግብቷት መፋታት አለባት ሌላ ሰው ሳይገባት ሊመለሳት አይችልም ስለዚህ እሷን አግብታ ከሶስት ዒዳ በኋላ ማለት ነው አግብታ ሌላ ሰው ካገባት እና ከተፋታች ከዛ በኋላ ሊመለሳት ይችላል ማለት ነው ስለዚህ የዚህ ህኩም ምንድነው እሱ ሶስት ዒዳ እንትን ሶስት ሶሪ ሶስት በይነቱል ኩብራ እንደነው ሶስት ጊዜ ከተጠለቃት ነው ሶስት ጊዜ ከተጠለቃትና ዒዳው ካበቃ በኋላ ሊመለሳት ከሆነ እሷን ተጋብታ ነው ተጋብታ እና ከዛ በኋላ ከሰውየው ጋር ከተፋታች በኋላ ነው ወደ የመጀመሪያዋን ባሏን ልትመለስ የምትችለው ማለት ነው ስለዚህ የዚህ ህኩም ምንድነው በይነቱ ኩብራ ያው ሷ ሶስት ጊዜ ስለተጠለቀች በሶስት እንትኖች በተለያዩ ጊዜ ሶስት ማለት ሐይድ ያቆጠረች ሶስት ጊዜ ተጠለቀች ማለት ነው ስለዚህ የዚህ ህኩም ምንድነው እሱ ከሶስት ጊዜ ከተጠለቀት በኋላ ሊመለሳት አይችልም ሌላ ባል ካላገባች እና ካልተፈታች ሌላው የተናገሩት ስለ ወካላ ነው የጠላቅ እንትን ውሳኔ የመስጠት በባልየው ነው ያለ ግን እሱ ሊወክል ይችላል እደር ለሶስተኛ ሰው ሊወክል ይችላል ወይም ደግሞ ለሷ ራሱ ለባለቤቱ ሊወክላት ይችላል እና እንደዚህ ሲወክል ምንድነው የሷን የሱን የጠላቅ የመጠለቅ እንትኑን ስልጣኑን ግን አይወድቅም ለምሳሌ እሱ ለባለቤቱ እኔ የጠላቅ ወክልና ላንቺ ሰጥቻለሁ እና ራስሽን በፈለግሽው ጊዜ ልትጠይቂያለሽ ካላት እሱ በሁለት ቀን ሶስት ቀን በኋላ ሊጠለቃት ከፈለገ ሊጠለቃት ይችላል ወከላው በሱ ላይ ስላለ ሊጠለቅ አይችልም ማለት አይደለም ስቲል እሱን እንትን አይጠፋም ተቋርጧል ነው ኦኬ ጀዛኩም الله خير ሌላ ምንድነው የተናገሩት እሱን ወክሏት ለሷ በዚህ ላይ ማለት መወከል እንደሚቻል ሁሉም ዑለማዎች ተስማምተዋል ግን የተለያየበት ነገር አለ የተለያየበት ነገር ምንድነው ያሱ የሚወክለው ያለ ለምሳሌ ለባለቤቱን ለመወከል ወይም ለሌላ ሶስተኛ አካል ለመወከል ያ ወክልና ለእድሜያቸው ልክ ይሰራል ማለት ነው ለሁሉ ጊዜ ይሰራል ማለት ነው ወይስ ለዛች ጀልሳ ብቻ በዛች ቁጭ ብለው ያሉ ብቻ ለምሳሌ እሱ እኔ ወክልና ሰጥቻለሁ ከፈለክሽ ራሽን መጠለቅ ትችያለሽ ካላት እና ለዚህ እስከ ስንት ጊዜ ይሄዳል ያቺን ማለት ቁጭ ብለው ያሉ እሱ ማለት ከቤት ከመውጣቱ በፊት ነው የሚያልቀው ወይስ ይቆያል የሚለው ነው በዛ ልዩነት አለ ብለዋል በዑለማዎች መካከል እና ግን አንድ አስተንዳስታራቂ ሐሳብ ያቀረበት ምንድነው የሰውየው ኢንቴንሽን ወይም የሰውየው ንያ ማወቅ አለብን ንያው ካላወቅን ደግሞ በአነጋገሩ ለምሳሌ አንቺ ጠላቅ ወክልና ሰጥሻለውና ከፈለሽ አሁን ራስን ጠልቂ ካላት ይሄ አሁን ስላለ ወይም አላን የሚል ቃል ስላስገባ ለአዴ ነው ማለት ነው ለዚህው ጊዜ ነው ማለት ነው ግን ለምሳሌ እሱ ካለ ካሁን በኋላ ከዚች ቀን ጀምረን ካሁን በኋላ የጠላቅ ወክልና ላንቺ ሰጥሻለውና በፈለግሽው ጊዜ አንቺ ራስሽን ልትጠልቂ ትችያለሽ ካላት ግን ይሄ ለረጅም ጊዜ ሊቀጥል ይችላል ማለት ነው ኦኬ ይሄን የሚያፈርስ አንድ ነገር አለ እሱ ምንድነው እሱን ወክልና ከሰጣት በኋላ እሷን በዛ ወክልና እንትን ምክንያት ወይም በዛን ስልጣን አርጋ ከተፋቱ እና በዒዳ ላይ ያሉ ከተመለሰች ግን ያን ወክልና አይሰራም። ይሄ ላብራራው እንደገና በምሳሌ ለምሳሌ ዛሬ ባልየው ለባለቤቱ ኦኬ አሁን ወክልና አለሽ ጣላቅ በእጅሽ ነው ከፈለሽ ትጠልቅሽ ያለሽ ራስሽን አላት። ቆዩ አንድ ሁለት ቀን ከሁለት ቀን በኋላ አይ ወክልናን ስለሰጣኝ አንተ ዛሬ እንደዚህ ስለጣፋ ካሁን በኋላ አልፈልግህም አንተ እኔ ካንተ ተፋትቻለሁ ካለት ወይም ደግሞ ጣላቅን ወስጃለሁ ካለት ጣላቅ አረጉ ማለት ነው። አሁን ተፋተው ነው ያሉት እና ከአንድ ሰዓት በኋላ ወይም ደግሞ ከአንድ ቀን በኋላ ከተመለሱ ግን ለምሳሌ እሱ ጥሩ አነጋገር ተናግሮ ደስ ካለችውና እሷም ደስ ብሏት ከግንኙነት ካረጉ ያው ተመለሱ ማለት ነው። ስለዚህ መጀመሪያ ሰጥቷት የነበረ ጣላቅ ማለት ወክልና ወይም ያ ወካላ አይሰራም ማለት ነው አይሰራም። ስለዚህ ይሄ ነው እንትን የተናገርነው ማለት ነው። ከዚች ነው እኔ ደረስኩት والله على وعلم ያው ጥሩ ካልኩት ካለ ነው መጥፎ ካልኩት ከራሴና ከሸይጣን ነው። አፉን በሩኝ ግን በመጨረሻ جزاكم الله خير خير الجزاء ابو محمد الله ሶን ባስተማሩን እኛን የምንጠቀም ለሶም ደግሞ الله من داون استوت والسلام عليكم ورحمه الله وبركاته ማይክ ፍሪ ኦኬ ወንድሜ ሰላማት የኤክሰለንት ምልክት አንድ እጅ ልከልህ ነበር ደረሰ። በጣም ቆንጆ አገላለጽ ነው ረጋ ብሎ ቱ ዘ ፖይንት ነው የገለጸው። አንዳንድ እርማት እንኳን ቢኖሩ ያው እንዲያውም ጎበዝ ነው በአንድ ጊዜ ይሄን ይዞ መመለሱ። አንዳንድ እርማቱ ምንድነው መጀመሪያ በአዲስ ማህር ከወልይ አምርና ቃዲ መኖር አለበት አለ። ወንድሞች ንካህ ለማሰር ቃዲ አያስፈልግም። ይሄ ደሞ ትልቁ ሰዎቹ እንደ ዲን አርገው የሚወስዱት ነው ወይም ደሞ እንደ ፈርድ አርገው የሚወስዱት። መቼ ነው ያስፈልገው ቃዲው? እስካም ጥልኝ በየተኛው ኪታብ ይገኛል። እኔ ሀያትን ለማግባት ከፈለኩ ምን ቃዲ ያስፈልገ? ምን ያርጋል ቃዲ? ወንድሞች አባቷ መጥቶ ቁጭ ይላል በሳሎን እኔ መጥቼ ቁጭ ይላለሁ ሁለት ምስክርና መጣና ከኛ ጋር ቁጭ ይላሉ። ምን ላለው ወንድሜ ልጅህን ዳረኝ እሺ ልጄ ሰጥቻለሁ እኔ ደሞ ተቀብያታለሁ ወረ እናንተ መስክሩ መስክረናል ይሄ ደሞ ማህሯ ነው 1000 ብር እንካ አለቀ ንካሁ ታሰረ። ቃዲው የት ያስፈልጋል? እዚህ ላይ አያስፈልግም። በዲናችን ቃዲው ምንም አይነት ቦታ የለውም። ቃዲው ለምንድነው የሚያገለግለው? ለምሳሌ እንደ ሳውዲ አረቢያ እንደ አሜሪካ እንደ ማንኛውም ሀገር ሌጋል ነች ሌጋል አይደለችም ማን ነው የሚመሰክርልህ? ለምሳሌ ሳውዲ አረቢያ ሚስቴ ነህ ብለ ይዛህ ስትሄድ ፖሊስ መጣና ይዛሃል። ሚስቴ ነህ ትላለች ከየት አመጣህ ማን ነው ያዳረህ ይልሃል አይደለም? አባቷ ነው እሺ የዓቅድ ወረቀት አምጣ ይልሃል ከየት አመጣዋለህ የዓቅድ ወረቀት? እና ቃዲ እዚህ ነው የሚያገለግለው ማህተም ያለበት የመንግስት ማህተም ያለበት ፊርማ ያለበት ወረቀት አኒ ኦሪጅናል ወረቀት ሲሰጥህ ሚስቴ ነህ ብለህ አንድ ዶክመንት ስለያዝክ ሚስቴን ለመሆን የሚያሳውቅህ ነው እንጂ አላህ ዘንድ ግን አላህ ዘንድ ከሆነማ አባቷ ሰጥቼ ካለ አንተ ተቀብዬ ካል ከሁለት ምስክር ካሉ ማህሩ ከተከፈለ አቀደቀቀ ሚስቴ ሆናለች። ስለዚህ ቃዲው እስከዛ ድረስ አንወሰደው። አንድ ሁለተኛ በሶስት የተጠለቀች ሶስት ሀይዲ ሶስት ደም ሶስት ሀይዲ ይጠብቃታል። ለምን ይጠብቃታል? እሱ ቢጠብቃት ምን እሺ በሶስት ሀይዲ ሊመለሳት ነው? አትመለስም እኮ። ስለዚህ እሱ ሶስት ሀይዲ አያስፈልገውም። በሶስት ጊዜ የተጠለቀችው ሶስት ሀይዲ አያስፈልገውም። ሶስት ሀይዲ የሚባለው እኮ ሊመለሳት ነው። እሱ ግን ለመመለስ አይችልም። ስለዚህ በቃ ሄደች እሷ። እሺ አራተኛው አራተኛው እርማት የሚያስፈልገው አሁን መጨረሻ ያለው አንቺ እህቴ ጣላቅ በእጅሽ አርግ ያለው ትላለህ። ከዛ አንድ ወር ቆይታ በል አንተ ስለበደልከኝ ጠልቅ ያለው ትላለች እና ጣላቅ ነፍሴን ጠልቅ ያለው ትላለች። እሺ ብሎ እንግዲህ ተፋቱ ማለት ነው። አሁን ጣላቅ ረጅዒ አድርጓል አድርጋለች እሷ። ከሶስት ቀን በኋላ ይዞ ምናምን እንደዚህ ጅማዕ ካደረገ አለ ወንድማችን ሰላማት ጅማዕ ካደረገ ተመለሱ ካሁን በኋላ ውክልናው አይሰራም ያለው እሱ መታረም ያስፈልገዋል ውክልናውማ ይሰራል እሱ ካላወረደው እሱ ግን እንግዲህ እንደዚህ ጣላቅ መጫወቻ መታረጊ ከሆነ ካሁን በኋላ ውክልናው አፍርሽዋለሁ ካለ ይፈርሳል ካላለ ግን ንካሁ የቀጠለ ነው እንትኑ ውክልናው የቀጠለ ነው ይቺን ብቻ ነው የምትታረመው በጣም አመሰግናለሁ በደንብ ነው የተከታተለውና አንድ በአንድ እንትን አደረገ ወላይ ጃኢዛ ቢኖር እሰጠው ነበር ለኪን የጃኢዛ አይደለም ይሄ ነገር አመሰግናለሁ ወንድሜ ተከታተለን እስቲ አትጥፋ እንደዚህ ሺ አቡ አኒስ ማይክ ፍሪ السلام عليكم ورحمة الله وبركاته مايك السمال إن شاء الله مايك السمال جزاكم الله خير أستاذاتنا أبو محمد وبارك الله فيك نزه سلامات أول بطامي مدنك أنا والله عندنا وحالاني مطامو بطامي بريليانتي وانيكين الله نعلم له ሀቂቃተን ነው ወላሂ የሚመሰገን ነው በርታ ኢንሻአላህ ከተከታተልክና ታይም ከተጠበቅ ብዙ ትሰራለህ የሚል ነው የሚፈልገው የሚሆነው እኔ ትንሽ ምጨምረው ምንድነው ያው ኡስታዝ ሲጀምሩ ተህሪም አልመርአ የቀው ጣላቀን አምላ የሚል ነበር የጀመሩት ሰትዮዋን ምስቱን አንቲ ሐራሙን አለይ ካለ እንዴት ነው በሚለው ነበር ትያሉት ያ አይወድቅም በሚለው ነው ለምን ያ የሚሆንበት ምንድነው እንደ መሐላ ስለሆነ የመሐላ እንትኑን አካህዶ ይመለሳል ማለት ነው ያው ማድረግ የሚገባውን የመሐላ ከፋራ ያደርጋል ማለት ነው ለምን ረሱላችን ሰለላሁ ዐለይሂ ወሰለም راساتو فجعل الحرام حلالا بلو وجعل في اليمين كفار ارغوا رضا الله سلم سلزي رسول الله صلى الله عليه وسلم عندور بلو نبر عندور چرسو تملسو يو يالو تنمول توال مالتنو سلزي عند سيهن كادر رجي كمستو غار وينمستالي مدى كاكتر العندور كالبنامن يعني مچرس كال چرس دمو كفار مارغني اللبت مالتنو በዚህ እንትን ብለን ከዛ ወደ አጣላቅ ቢልኪታባ ሄድነ በመጻፍ ወልኪታባ ያቀው ቢሃ አጣላቅ እና ይሄ ሰው እየጽፎ በጀዋል ቢሆን ደውሎ ፈትቸሻለሁ ካላት አንቲ ጣሊቅ ካላት በፈለገው ወሳኤል ከላከላት ትፈታለች የሚለው ነበር እንትን ያለው ከዛ ደግሞ እንደገና እንቀጥለው አልኢሻድ አለ ጣላቅ በፍች ላይ ማስመስከር የሚለው ነበር ዑለማዎች ይሄዱበት الجمهور الفقهاء السلف والخلف على ان الطلاق يقع بدون اشهاد ያለ ምስክር እንደሚወርቅ ብዙ ዑለማዎች جمهور العلماء ያጸደቁት ነገር ነው ያለ ፍች ቢፈታ ያለ ምስክር ቢፈታ ሰውየው ፍቹ ይጸድቃል ለምን ይሄ ተባለው ሰውየው ይሄ የሰውየው የባልየው ሐቅ ነው ሰውየው ከሴትየዋ ጋር ከሚስቱ ጋር እንደፈለገ ማረግ እንደች እንደመቻሉ መጠን የመፍታት የመያዝ የሁሉ ነገር ራሱ የግሉ ሆነ ሐቁ ስለሆነ ለምታቱ አጣላቁ ሚን ሐቁ الرجل ولا يحتاج الى بينه كي يباشر حقه የራሱን ሐቅ ለመገናኘት ማንንም ምስክር አያስፈልገውምና ስለዚህ ሐቁን የሚያማድረግ ስለ መፍታት ይችላል ግን ምንድነው መጨረሻ ላይ ያሉት ወልኹላሳ ኡስታዛችን ያጠቃሉ ባጭሩ ሲያደርጉ ምንድነው አና አደመ ኢሽሃድ መክሩሁን شديد الكره አለማስመስከር በጣም ትልቅ በጣም ከባድ መጠላት ያለበት ከራሃ ያለበት ጉዳይ ነው ለምን ከዛ ጭቅጭቅ የሚያስመጣ ነው ብዙ ነገር ገለጹልን ለምሳሌ አሁን መልሻታለሁ ብሎ በእኛው ዝም ማለና በኋላ ምስተነ ብሎ ሰድ እንዴት ትመጣል አልፈልግም ፈተኛልን ብሎ ጭቅጭቅ ከመጣ መጨረሻ ላይ እንደውም በምን ታረጋግጣላችሁ ይሄ ነገር ጭቅጭቅ ቢነሳስሉን ማስመስከር ከለለ ጭቅጭቁ ይቀጥላል ወይም እንብልት ትችላለች ስለዚህ ማስመስከሩ በጣም ከሁሉ ያለውን ጭቅጭቅ ይቆርጣል ማለት ነው ከዛ እንትካል በኋላ ወደ ጠላቅ አረጅዒ ወልባኢን ሚለው ሄርነ አጠላቁ አረጅዒ ይሄ ብሎ ማለት ምንድነው ሰውየው በአንድ ፍች ፈቶ ሁለተኛም ሊሆን ይችላል የፈታት ግን ረጅዒ ነው ዒዳ ምትቆጥርበት ሴትየዋ ታይም ነው ማለት ነው ሰውየው ሊመልስለት ሊመልሳት የሚገባው ሐቅ ላይ ያለ ማለት ነው አጠላቁ ረጅዒ ላይም ነው ልስትምታ ሚስቱ ገናኘት የፈለገው ማድረግ አይከለክለውም በዚህ ጊዜ እሱ ከፈለገ ተመልሶ ወንሷ ጋር መጫወት ምክንያቱም አንደኛ ከቤቱ በሸሪዓው አያስወጣትም ከሱ ጋር ነው ያለችው እሷም ባላት መብት ትዳሯን የምትፈልግ ከሆነ ድሮ ከመታረገው ወይ ማንዳንድ የዘነጋችው ነገር ካለ እንግዲህ አንዳንድ ጊዜ በተለምዶ ሚስት ከባሏ ጋር ብዙ በመቀመጥ ይሄ ያስፈልጋል ብላ ትዝላላት ይችላል ወይም ቢዚ ከመሆን አንጻር ሰውነቷን ልትረሳት ይችላልችና እንደዚህ ያለ በሚፈጠርበት ጊዜ ሴቶች በዛን ጊዜ በረጅዕ ጊዜ ተኳኩላ በደንብ ዑጥር አድርጋ በደንብ ተቆጃጅታ ቁጭ ካለች ሰውየው ምናልባት እንትሩ ሊቀየር ይችላል አስተያየቱ ሊቀየር ይችላል እና ያን ከመካከል የነበረው ትንሽ ላልቶ የነበረው ፍቅር ሊመለስ ስለሚችል ሊመለሳት ይችላል በዛን ጊዜ ያ የነበረው ትዳር ጠብቆል ስለሚቀጥል ይሄ ነገር አስፈላጊ ይሆናል ማለት ነው እና ይሄ የወንድየው ሐቅ አለ የሴቷም ሐቅ አለ ስለዚህ አሁን እሱ በዚህ መካከል አሁን አንዳንድ ጊዜ በመጣላት ፍች ስለሚፈጠር ሴትዮ አንደኛው በተለምዶ ያው እስካሁንም ድረስ ሴትዮ ከተፈታች ቤት አትቀመጥም አትፈልግም ማያት አልፈልግም ትላለች በቃ አዱንያ خلاص አለቀላት ማለት ነው እንደዛ ሳይሆን ቢያንስ እንኳን እሷ ቤቷ ተቀምጣ ልጆቿ ጋር ሆኖ ሰውየው እንኳን ቢወጣ ይሻላል አትሊስት ማያት ካልፈለገች እንጂ እሷ ቤቷ ነው መቀመጥ ያለባት ቤቷን አሳምራ ይዛ በደንብ ተቆጃጅታ እሱ ይገባል ይወጣል ቤቱ ነው ምስቱ ነች ይመለስ ይችላል ይሄን ነው የሚነግረን እዚህ ላይ የሚያሳየው ማለት ነው ምክንያቱም ትዳር ዝም ብሎ እንዲፈርስ በሸሪዓ አልተፈለገም እና ወረጃ حق للزوج مده العده የዒዳው እስካለ ድረስ ይሄ የመመለስ ሐቅ ያለው ለወንዱ ነው ለባልየው ነው وهو حق اثبته الشارع له شريعه لسو اصلقولታል ማንም ሊወስድበት አይችልም ስለዚህ ولهذا لا يملك اسقاطه ما اسقاط ማረግ ማንም እሱም ራሱ ትላይ ምክንያቱም አላህ ሰጥቶታል ይሄን ነገር እና አሁን ሰውየው واذا كانت الرجعه حقا له فلا يشترط رضا الزوجين ولا علمها አሁን እሱ የرجعه حق ለሱ ከሆነ ድረስ ሴትየቱ መወደዷም ሆነ ማቋም እንደ ኮንዲሽን ተብሎ አይያዝም ስለዚህ ሰውየው ሲመልሳት ደግሞ رجعتك ወይም ደግሞ በተግባር ከሷ ጋር ወደ በመተኛት በጅማዓም ይሁን ወይም በሱ ለሱ ጥሪ በሚያደርግ ነገር ወደ ዋዒሂ መሳሚ መስል ማቀፊ መስል የፈለገው ይሁን የሁሉ ይመልሳታል ይበል ተመለሳለች ማለት ነው ሻፊዒን ምንድነው ያሉት እንግዲህ ሙራጃዓ ብሎ ማላተኩኑ ኢላ ቢልቀውል ሻሪህ ግልጽ ወለ ንግር ካልሆነ በስተቀር አይሆንም ብሏል ሻፊዒ ምክንያቱም ወላ ተስሑ ቢልወጢ ወደዋዒሂ ሚን አልቁብለቱ ሙባሸረቱ ቢሻህዋ ግዲ ሻፊዒ አስተያየት ነው ሰይድና ሻፊዒ ምንድነው ረጃዕቱኪ ማለት አለበት ነው እሳቸው አስተያየት ግዲ አጠላቁ አልባኢን ወደ መጨረሻው አካባቢ አልባኢኑ በይኑነተ ሱግራ የተባለው ይሄ እንግዲህ ይዚሉ ቀደ ዘውጀቲ ቢሙጀረድ ሱዱሪ ሰውየው ሁለት አንድ ጊዜ ፈቷት ከፈታት በኋላ ያን ዒዳውን ሳይጠቅ በታይሙ ሳይቆጥር አለቀ ካለቀ እቺ ሴት በኑር ተሱግራ ትባላለች ምክንያቱም የመመለስ እንትን አለው فإن المطلقة تصير أجنبية عن زوجها كاون بوحالا هيدو مستنى برش بلو اندفلق مارك اي چلم فلا يلحل له الاستمتاع بها بسوام متقام ما يچلم ليلاوم عاندو كندو متقاق ما يچلم عاندنيا چوم كموتو ورسم اينورم لمكناتم يا قمرو تبتسوالنا ويحل بطلاق الموعد موعيد المؤخر السوداد كذا من دي نو مارك اللبتك فلق ያው ሚስቱን በገና ወሊዞጅ አን ይዒድ ጣላቅ ጣላቀን ባኢነን በይኑለተን ሶራ ኢላ አሰመቲ ቢአቅድ ወመህር ጀዲደይን እንደ አዲስ ማር ምንና እንደገና አቅድ በአዲስ መመለስ ይችላል ሌላ ባል እስካላ ገባች ድረስ ሌላ ባል አግብታ ከሆነ እንግዲህ ያለቀሰ መመለስ ነው ያለበት ምንም ፋይዳ ያለው ይሄ አንደኛው አልበይነቱ ሱግራ የሚለው ነው በይነቱ ኩብራ ይሄ አንድኛው እንት ያለ ያለቀለት ምንም ትንተስ ያለለው ነው መመለስ የሚችለው ምንድነው ላ ይህሉ ለረጁል አን ይዒደ መን አባናሃ በይነቱ ኩብራ ኢላ ኢላ አሰመቲሂ ባዲ አንተን ከሐዘጀን አኸር ንካህን ሰሂህ ትክለኛ ንካህ ካገባች በኋላ ከዛ ወይድኹሉ ቢሃዱነ ኢራደቲ ተህሊል تحليل لمارك سايفلق ايه بازارو جزين دي ميارقو تحن تمنون بالو محلل محللن بالو نقر ساينيت سايد درق سايد بال بتككلتو لمستنت بلوات اسكمتو قرين داقات عمي كفتات كذابو هالا انداد ديس لقابو چلالو بزيلا ياهون استاس يابرالو من دينو سويو لمستالي هرتنيا يملساتن سيتيو ባል አግብታ ተፈታ ሲመለሳት ካገባት ሶስቱን ጣላቅ ስለጨረሰ አንድም ጣላቅ አይኖረው ማንዴንም ያው በዛች ባገባበት ነው መኖር ያለበት ብለው ጠቅሰዋል ምክንያቱም አንድ ሰው ለምሳሌ አንድ ጊዜ ፈቷት እድዋል ቆ ከመለሳት አሁንም የሚቀረው ሁለት ጣላቅ ብቻ ነው የሚቀረው እንደመጀመሪያው ሶስት አለ ማለት ወይም ሁለት ጊዜ ፈቷት ለመጨረሻ ላንዱ አይደየ ቆጠረች ከጨረሰች ካገባት ባንዷ ነው የሚዞራው ብለው አብራርተውልናልና በጣም ጥንቃቄ ያስፈልገናል ማለት ነው። ግንያቱም ይሄ ጣላቅ የሚባል ነገር በጣም አደገኛ በኋላ እንደገና ጸጸት ሲገባ ብዙ ጊዜ ሰውየው ሲናደድ መቶ ፈታው 10 ፈታው ምናምን እየተባለ ደሞ እንደነዚህ ያሉ ሰዎች በጣም በፍጥነት መልሰው የሚቆጩ ነው የሚያለቅሱ ሰዎች እነዚህ ሰዎች ነው ያየሁ በህይወቴ የዛ አይነስ ሰዎች መልሰው እንደገና የዛ እንደነብር ሲጮህ የነበሩት እንደ ድመቱ ነው መልሰው እንደገና የሚጮህ የነዛ አይነት ሰዎች ናቸው ከዛ አተፍዊድ ተውክ በፍች ጉዳውን ወደ አንድ ሰው ማስጠጋት ወይም ደግሞ መወከል እንግዲህ አጣላቅ ሐቁን ሐቁ ዘውጅ ብለናል መፍታት የሰውየው የወንድየው ሐቅ ነው فله ان يطلق زوجته بنفسه براس مفتاح ميچم يچلان وله ان يفوضها في تطلق نفسها براسو انچم راس مفتاح تشلالش بلو قدم انت اندالوت بطام هي ادگنياو دمو انگدي بسيتوج طلاق كهونه ياو شي گيزي سنفس سنفتا نبنو منولاو بن الله على درگو الحمد لله انيا مزه لان ساساتم مانمونياله نو باگراچن يتفطر ازلاي اند تنملاو አንድ ነበሩ አሁን ሙተዋል አላህ ይማራቸው ቅርብ ጊዜ ነው በአገራችን እንግዲህ በወሎ ደም አንድ ነገር አለ ከየት እንደመጣላቅም የወንድም ሚስት ወንድም ሲሞት አይ ዶንት ኖ እንግዲህ ትልቁ መሰለ ትንሽ ወንድሙ ከመተች ይወርሳል መሰለኝ እና ወርሸሻለሁ ብለው ያገባሉ ከየት እንደመጡት እንጃ እና ያገባታልና እሱ አልወደደችም አልወደደችውም እና በጣም እንግዲህ ያው ሌላ ሚስት አለው ሲኖር አሁን ሰውየው በቤቱ ሁርያ ለሚስቶቹ መንገድ ይፈልጋል እና እኔ ሚስቶቼ ካልወደዳችሁኝ እኔ ምንም ከከፋችሁ እኔ አብሽሩ መፍታት ትችላላችሁ ብሎ ሁርያ ሰጣት። እኔ ሰጥተውኛል ሁርያ እንት ነፃነት ሰጥተውኛል ማለት ነው አለች። አዎ ፈትቼዋለሁ አለች። والله በጣም ነው ያዘነው። ወዳውን እኮ ነው ፈታችው። ስለዚህ ሐቋ ነው ከእንትካላት ማለት ነው። ግን ከዛ የሲያሁ ተፍዊድ የሚለው ገባን። ለነገሩ እኔ በጣም ግዜ እንት ደርሶብኛል። ኢንሻአላህ ዛ ቆምና እንግዲህ ጥሩ ተናግሬ ከሆነ ከአላህ ነው ተሳስተም ከሆነ እንግዲህ ከኔና ከሸይጣን ነው والله አለም ማይክ ፍሬ። ሰላም አለይኩም ወራህመቱላሂ። ሰላም አለይኩም ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ደግሞ ኡስታዝ አቡአኒስ ካልጠቀሱት ነገር ትንሽ ከተማርኩት እኔም ለማለት ፈልጋለሁ። ኡስታዝ መጀመሪያ ሲጀምሩ የሚጠልቀው ሰው ወይ ምን አይነት ሰው ነው የሚጠልቀው ብለው ነው የጀመሩት። ከዛ ውስጥ ሶስት ነገር ጠቅሰዋል። ጭንቅላቱ ትክክል የሆነ ሰው ጣላቅ መጠለቅ ይችላል። እድሜው ለአቅመ አዳም የደረሰ መሆን አለበት። ሳይገደድ መሆን አለበት። ሌላው ደግሞ ጣላቅ ፍቺ የማይወድቅበት ወይም ፍቺው ደግሞ የማይወድቅበት ሰው እብድ ከሆነ፣ ማደንዘዣ የተወጋ ሰው፣ እንደገና ደግሞ ሶስተኛ የሰከረ ከሆነ። ያው በዚህ በሰከረ በሚለው ያው ኡስታዝ ቀደምም ብዙ ነገር አብራርተዋል። ሌላው ደግሞ ፍቺ ያለ ምስክር ያው ይወድቃል ብለዋል። ኡስታዝ ምናልባት ከዚህ ላይ አና ነገሮች ስናገር የተሳሳትኩት ካለ እርሶ ያርሙኛል። እና ሌላው የተማርኩት ነገር ደግሞ የተጠለቀች ሴት ግንኙነት ማድረግ የምትችለው ለምሳሌ አሁን በሶስት ከተጠለቀች በኋላ ኢዳዋ ሶስት ወር ሳይሆናት ኢዳዋ ሳያልቅ ሰውየው ግንኙነት ቢያደርጋት ያው ተመልሳለች። በተግባር ካደረገም እንደ ተመለሰች ነው የሚቆጠረው ብለዋል። ግን በአልኢማል ሻፊኢ ላይ ሲ በሚሉበት ሰዓት ኪታቡ ላይ ያው ከማድረጋቸው በፊት በአፉ ረጅዒ ብያለሁ ቢል ይመረጣል፣ ወይም ብልታቸው ከመገናኘታቸው በፊት በአፉ ረጅዒ ብያለሁ ቢል ይመረጣል ብለዋል። ያው ብዙውን እንግዲህ ኡስታዝ ጠቅሰውታል። እኔም እንግዲህ ከጻፍኳቸው እነዚህ ናቸው። ኡስታዝ ወጀዛኩም ላ ኸይረን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ይጨምሩሎት ኡስታዝ። ሰላሙ አለይኩም። ወልሐምዱሊላህ ሁሉም ገልጸውታል። ያው ደርሱ ከእስከ በሙሉ ነው ሪቫይዝ የተደረገው። በሌላ አነጋገር ሁለት ጊዜ ተደገመ ማለት ነው። አልሐምዱሊላህ ፊቅህ ነው፣ ከበድ ይላል። ሁለት ጊዜ ከተደገመ ግን ቀለል ይላል ኢንሻአላህ። እና ለመጣው ሳምንት ደግሞ በጥያቄና መልስ ሲሆን ደግሞ እንደገና በደንብ ይብራራል ማለት ነው። ስለዚህ ዛሬ ፊቅሃችን በዚህ ይደመደማል። ሰዓቱም ሄደዋል ኢንሻአላህ። ከኔ በኋላ ያለው ኡስታዝ ማይኩ ቢረከበኝ ደስ ይለኛል። ወይም እህቴ አመቱላህ የምትሰማኝ ከሆነ ማይክ ላንቺ